ቤተሰብ ደረጃ እንጀምር። አሁን ጋብቻ እንደ ድሮ አይደለም። አሁን ያለው ብዙ ስም ወጥቷል። ስሞች የተለያዩ ስሞች ወጥተዋል። ድሮ በነቢያችን ጊዜ የማይታወቅ ስም ሚስያር ይላሉ። ሚስያር አንድ ይህ ነው። ሁለተኛ ወናሳ የሚሉት ነገር አለ። ሶስተኛ ዘዋጅ ብንየት ጠላቅ ይላሉ። እና ብዙ አይነት ነው የመጣ። አሁን እስቲ ምንድን ነው ትክክሉ? ምንድን ነው ትክክል ያልሆነው እንበል። ዑለማዎቹ ምን አሉ? أحدث الناس في عصرنا الحاضر بعض تلك العقود المبينة أحكامها فيما يلي: إبرام عقد زواج عن عقد بالنا بميست عقد سيتسافلو ميستو ياتشي ميست هون يمياغبات إني أتنازل تلالج إني حقين يعني حق يهن النقر الفلقم تلالج ለምሳሌ ምን ትላለች? እኔ ቤት አለኝ፣ በቤቴ ነው የምኖረው፣ ክራይ ቤት ክፈል አልልህም፣ ቤት ግዛልኝ አልልህም፣ ስለ ቤት ምንም አታስብ ትለዋለች። ይህ አቅዱ ከመፈራረማቸው በፊት። ሁለተኛ ቀለብም አልፈልግም፣ እኔ ገንዘብ አለኝ፣ ራሴ ነው የምቀለብ። ኦኬ። ሶስተኛ ሚስት ካለህ አንድ ሌሊት ለእሷ አንድ ሌሊት ለእኔ አልልም፣ በፈለግከው ሰዓት በፈለከው ሌሊት ቀን በፈለከው በሳምንት በሁለት በአንድ ቀን በሁለት ቀን በፈለከው መጥተ የኔ ባልሁን። አራት አይደለም? طيب በእነዚህ አራት እሷ ትቀበላለች። وترضى بان ياتي الرجل الى دارها في اي وقت شاء من ليل او نهار ليت يمتا ليقن يمتا بسامنت يمتا قد يلاتم المهم بال ብቻ ይሆናል። اوكي. ويتنازل ذلك ايضا يهن نجر كالج يهن نجر اني عفو بي الله بفلكو ساعه تمت الله قلب الفلقهم بيت الفلقهم اشي انا يهولو عفو بي الله كالج عقدو يتصافال عقدو بشروطو كهونه يه زواج مصريار بلوت كيفيار بلوت يفلقاچون ميسم اوطلت يه تككل عقد نو. مثلا يتناول ذلك ايضا ابرام عقد الزواج على ان تظل الفتاة في بيت اهلها. فمثالي كباتوا كناتوا قا اباتوا امس دست كفل اللو ويم قبي اللو خلاص عند كفل ستاتنا انت اني كباتيه كناتين ومنورو كزي بيت الوطن دمو قلب الفلقم بيت ما الفلقم انت متفجا كنت هادر الله بفلقو بزي كالي شالو. طيب تظل الفتاة في بيت أهلها هي ما نعمانو ودين براكت وندوش براكت كفاتولينيا بزا براكت لتصاف هي ما نعمانو كتغني بتام نعمانو هذا لم دي وندوش او يالو كنو هلو هي ما كتغني من نوز مالاتشو بيت بيتوا قلب قلبوا فلكو ساعات فلكو غزي متبچا انتنبل ان اندزي كالج عقد صحيح نو قالوا اشي. ثم يلتقيان متى رغبا هلتم بفلقت غزي شرط يلم كتسمامو في بيت اهلها او في اي مكان اخر ويم دومو بقى عقد تصافو يمطانا يوسداتال بسامنت ولت 3 غزي يوسداتنا هوتيل ياسدراتال يوسداتنا ان شاء الله بمكينه بسياره هون جمعه ادرغال. المهم مستو هون عليش هون حيث لا يتوافر سكن بيت كلله تشرسو بيت يلاتم اسم لمكرايت هايفلغم ويم ايتشلم كتسما ماچ اسوا عقدو يصفال مستو نچ لمن بيت اتكرا يلاتم لمن قلبات ستاتم لمن ليليت ليليت اندزي اتارغم ايبالم مكنياتوم اسوا يتسما ماچبت نجر نو. هذان العقدان اندزي هلت عقد هون يالنو كبيت سبوا هنا ويم بيت راسوا تكرايتا يهون اندزي ان اندزي مساسلو عقدوش صحيح نو اذا توافرت فيهما اركان الزواج وشروطه يعني كح شرطوش كتموالا من دناشو النسو هلت بالنا مستكتوا عددو عند ولي أمر كمتة هلت مهروه ككفلة سوست هلت شهود كالو أرات عندنا يعني ست إتشال له تقبيال له كالو ولي أمرنا باليون دزي النزي كتغنيو كذا بحالا دمو موانع كليلي لما قابات يمي كلكلات شو نقر كليلي لمسال إهتو كونش لا ويم دمو مستال لشو يمستو إهت كونش مستوى إيالي أي هونم ويم دمو بان كان دينا توت يتأببو يتأببو يوصل وتت يتأببو كهون رمو أي هونم نا اندزي مساسلو يمي كلكل كليلي عقدو صحيح نو مستونج بفلقو شرط يتسمى مبت شرط بان دواري متانا جوالي هادر قال اشي تقربينا الوسدشنا هوتيل خلاص طيب من دنو زموتنا يح ليونتو من دنو هنكو انت تليفون قلنا يا فاطمة لا تالو نعم نالب الزاري ابرم بالنادر اشي اشي نا طبق هلو متانا توسدتال يمن يبالال زينة يا من دزينو فاطمة أو أهون متقال لهنا وستشال له هوتيل إشي إشي يطبق أهلو تمت أنا هولتم ليونتو من دنو ليونتو نكحنو بس أباتوا زوجتو كاله أنت دمو قبيلتو هاتل الله مهرت كفل الله والسلام عليكم هنا ليونتو سلزي زواج واندموش مسيار مبالا لي مسيار كوي هنو يالفك قرمان قده بكات قبالنا جمع تارقا لك السوا نكح كادر رك سلزي مسيار بولوت ليلا بولوت يعني كحو شرطوش كتمو الله مستونج منم يمي كلكل يلم هذان العقدان وأمثالهما صحيح إذا توافرت فيهما أركان الزواج وشروطه وخلوه من الموانع ولكن ذلك خلاف الأولى يهنقر مهوني لللبت نبر مالتي من دنو السوا يعني متقوداك هوني يعني لمسالة بيت الفلقم مالتوا بارسل فلقش نش قلب ما الفلقم بالس لفلقش نش مهر ما الفلقم بالس لفلقش نش أرلم جنس ويلاتم جنزب يلاتم بيتم يلاتم نا يمي مرتو مهر كفلة بيت تكرايته قلب أرقه بهق إيه يمي مرتونه لكن كالفلق دمو أهم بتبالو نكاحو تككلنو بلنا مستليهونو ناتشو خلاص إيه علماء تشي تسمى مبت منم إنكاني للو يعني فتوانو إيه عندنيا فتوانو إشي وده هو لتنياو يو كبيتسب كالو سان نوات أنجلي بهو لتنياو تياكي كبيتسب سان نوات يعني كسر بيتسب مالتي بالنا ميست حيوات يتدار حيوات كزا سان نوات منالو عندي تسيت كبالو آقا يهن بدن بسموه وندموش إني بزو سيتوش بزو سيتوش بزيه يتشقرو سوتيوش هلو በጣም የተቸገሩ በዚህ አንዲት ሴት ከባልዋ ጋር ትዳራት ፈልግም ቆይቷል 3 4 5 6 አመት እንደፈለግ ቆይቷል ግን ጨርሰ አሁን ከሱ መኖርና ሚስቱ ለመሆን አትፈልግም እንዴት ንካሁን ተፈርሳለች እንዴት ጣላቅ ታገኛለች አሁን እኮ አንዳንድ ወንዶች والله ምን አይነት ብልግና እንደያዙ ልንገራችሁ ጣላቅ عندي سيت لما تلاقك فلقتش ك كان بس ترسوش سجا موسد مالتنا هون يالله أم بس عند سجا بترسوش منك سؤال دلهم هذا كان بس أف سجا ما بتعم شكرنا دلهم دي أون تلاقون دزينو هونو إن من دونو بديناتين خلع إبلال الخلع طلب المرأة فسخ عقد زواجها بعوض يهنو قدي خلع مبالو يعني السو السوا عندن نجر تتشال له تلالج تلاق رمو سويسات أتال لمسالة مهرو ملس اللين كالي مهرو تملس اللي تالتنا يتقلق أتال ويم دمو عند نجر اسما مالو يتقلق أتال بالال قنت لك شرط يالو من دنو راسوا على منم تشقر على منم بدل ساتبدل بقى چنقلات وان دزي سلاله على منم يبالوا منم تفات ساتفات طلقين كالچ يهنو خلو يميبالو وهو مباح بشرعاتن مباح نو سنه ما ادلم فرض ما ادلم واجب ادلم تمرچوا ان انت مباح مالت يعني جائز يبقال جن ترود بهونم يبقال إحنا جر حرام هذا الله. طيب عندنا علماء شدوا من دوبي لالو يتوددنو مكنياتهم تبلغلك بلو بالنا مست على مقباباتي يا لازم بلو كمنور خلع بتوصل السواء من ما دلهم. وفي حق الزوج نعم والزوج من حقه أن يستجيب لطلب الزوجة طلاق ستين كالتش نا دمو السو قدلت كالو إن كان كالو بدل كالو جرسو يعني ستتو كالسوكو هوني طلاق مستأتى لبت السو إذا وجد ما يدعو إليه ونتوانو إني مثلا بزو مسالي وش تقسو العلماء وشو مثلا تقصيره في أداء الواجبات الزوجية الشرعية شرعية ست أثنقر لمسالي بألقى جمع لما رقع يتشلم ويم السواء أتركم كسو منم نقر إركاتا إلاتم ويم بتقام دكام مانو بسكس نقر دكام مانو إيه عندنو أو كراهية المرأة البقاء معه السواء راسوا بسونتوا بك عندزي كسو منور الفلقتشم لمن ببال سونتوا أن بحريوا التقبلو ممكن سجارات إسي هنا المتات إزتا هنا ويم دومو عندزي بك أزم بلو فارا أينت لهون يتشلال السواء يتمارش لهون التون تشلال ليش نا بنبيات شنجزيم كو تغنيتوا عليه نقر ماريا القبط انتنو الجويرية متبالو تماركا بتقر بثابت ابن قيس ابن شماس يمبالو اج ستودك السوا ينقوس لجنج يزا اقر طرنت يدرقو اقر ينقوسو لجنج بنقوسو بيتسب يدقج انا يمتبلاو جوما يمتتقاو جماك يبياهنتو يمترق طودمو فرش نو يمتلبسو حرير نو سو يوكا قطر يمتا نو اللم يالا قطر تنيا نو اي اسمامو سلزي خلو عالج الشيالات زطين وقيا ورق سجين عالات الشيبلا ودى نبياتشن هيدشنا بطاب قنجو نبرج لنبياتشن لزي هالشاشو يا رسول الله اني ثابت ابن قيس هل تسمام مانيب نا من علش خلاص زطني أقيا ورك سجن لتألك شالين إيش من تفلق علش خلاص باك سبسب اللي كنا زي سحابة زطني أقيا سبسب اللي كسول تألك علش أهون من الوات نبي صلى الله عليه وسلم كذا بلت ألستش الوات من نو علش إني زطني أقيا لكفلونا نس أي بلش كذا إني لاقباش هري هاي وات الله تكوبك بات عم تدستش لبوها تكفت الشارج ذات أن يقيا كفالو تلسو هذا يسمى خلاص خلعها مالت بقنزبوات على قزاش مالتنا على كل حال ودت إياكو نمالسنا إذن ندزي كوني أو بالقى بات عم دكاما ويمين ما يشيل كوني أو كراهية المرأة البقاء منه نفسيا بنفس وراسوا السواء متاوكونو قرال لي كالسوغا تدار لمارك كالفلقج وخشيتها من عدم قدرتها على الوفاء بحقوقه لمسالي زنبلش نوري بيلوات لما نورم تجلال التنور اللج قن ويم زيناتها درقال لج ويم تنقو اللج انا با الله قطعت ودك اللج ويم تساسات اللج يهن فرتا تقلاق ستقن لمالتي تجلال اشي يه خلعي ببالال يعني ألبو ويمتياك وكسوا كمتا كل التانية الواجب على الزوجين العشرة بالمعروف بعدنا مستكو هلتم قدتات شونا مبتات شون هلتم وقمه اللابات شو يعني مبتات شو بشام متأيك يهما سدنة نوي ونتيو سدنة نو مبتيه طيب قدتاتهس السؤال ممتلاج مبتيه كون دزينو قدتاتهش قدتاتهش مبتالش هلت مستكاكلو ما يتنوالو يقول سبحانه وتعالى وعاشروهن بالمعروف طرو أرقاتشو مستوشاتشو نيازوت فإن كرهتموهن كالودد كاتيه تشلج فعسى أن تكرهوا شيئا ويجعل الله فيه خيرا كثيرا أنت نو متتألات هذا اللب قن يمتتألات سيتكو بزو خير لينوراتي تشلال በሌላ ሴት የማታገኘው ኸይራት በሷ ልታገኘው ትችልና ሰብር አርግ ይልሃል። ሰብር አርግ፣ በሌላ ሴት የማይገኝ ነገር አለ እና ለቁንጅና ከሆን ቆንጆ ታመጣና አንድ ምላስዋ 70 ሜትር ሊሆን ይችላል። ምላስዋ 70 ኪሎ ሜትር ሊሆን ይችላል። በቃ በምላስዋ ተሸክማ ነው ሰማይ የምታደርስ። እሺ ጠጉሯ በጣም ረጅም ነው ብለህ ጠጉሯ ረጅም ሆኖ ምላስዋ ደግሞ ከሱ የረዘመ ይሆናል። ምን ታደርጋለህ እንግዲህ። ስለዚህ አላህ ሱብሃነሁ ወተዓላ ምን ይላል? ፈዓሳ አንተክረሁ ሸይአን፣ አንዳንድ ነገር በሚስት ላይ ከጠላህ ወየጅዓሉ ላሁ ፊህ ኸይረን ከቲራ ይላል። ወላ የጁዝ ሊልመርአ፣ ወደ ሴት እንመለስ ወንዶች፣ አንዲት ሴት ሚስት ማለት ነው፣ ላ የጁዝ አን ተጥሉብ ጠላቅ ቢገይሪ ሰበብ፣ አለ አንድ ሰበብ ምንም ሰበብ የሌላት ዝም ብላ በነገራት ጠላቅ ፈልጋለሁ ማለት በጣም የተከለከለ ነገር ነው። የቁሉ ነቢ ስ ሰለም ፊ ሓዲስ ሰሒሕ أيما امرأة سألت زوجها طلاقا في غير ما بأس من مكنيات الليلات زنب لا بقى تقلق أين كانت فحرام عليها رائحة الجنة يجنة شتما تقنيم لب بلوان دموش راساشون كفن دا ترقو على من مكنيات سيلو نبياتشن دس يمايلات كهونة بلبواك القبهن كسوا كس كانتقا ستتنيا ايتماتم ካንተ ጋር ስትጫወት አይጥማትም፣ ጠባይህ አይጥማትም፣ አይስማማትም። ይህ ምክንያት ነው። ግን እሳቸው የሚሉት አለምንም ምክንያት ዝም ብላ በቃ ልትፈነጥዝ ፈልጋ ያኒ በቃ ጠላቅ ካለች ይህ ነገር አላህ ስብሃነ ወተዓላ በጣም ይቆጣባታል አሉ። ጠይብ፣ ሶስተኛ የሕሩም አለ ዘውጅ አድል ዘውጀተሁ ሊተፍተዲ ነፍስሃ። አንድ ሰው አንድ ባል ማለት ነው ይጨቁናታል፣ ይደበድባታል፣ ይሰድባታል፣ በጣም ያሰቃያታል። ምክንያቱም ምን ይፈልጋል? እሱ ገንዘብ ከሱ ጋር አለው። በደንብ ተመልከቱ ወንድሞችና እህቶች፣ ይህ ነገር ብዙ እየተከሰተ ነው። ከሱ ጋር ገንዘብ አላት፣ መህሯ አልከፈለም። እንደገና በብድር ገንዘብ ሰጥተዋታል፣ እሷ ሰጠችው ወይም ደግሞ እንደዚህ አለ። ስለዚህ ገንዘቡን ትታ እንድትሄድ መህሬም አልፈልግም የሰጠሁ ገንዘብ አፉ ብያለሁ እና ኸላስ ጠልቀኝ ብቻ እንድትል ያስቀያታል። አላህ ስብሃነ ወተዓላ ምን አለ? ወላ ተዕድሉሁነ ሊተዝሀቡ ቢበዕድ ማ አተይትሙሁነ። ተው ተው፣ በጣም አታሳቅ፣ ማሰቃየት ተውት። ገንዘቡዋ ለመውሰድ ሐቅዋን ለመውሰድ የምታደርጉት ስቃይ በጣም አላህ የሚቆጣበት ነገር ነው። ኢላ አያእቲና بفحشه مبينه بس كليلا وند تنيتا زينا ستادر كايحات ويم ود زينا يمياقرب مسام متقاقف راسو كوند مهدم فحشاء نو ميبالو كايح يه دمبروان سلطاسچ لتادرك تچلاله مهرو السطشم انديوم 20 شي بر سچين الفتاشم لمالت يچلال يه فحشاء منكر زنا ستادر كايهات كاغنيهات. وفي هذه الحالة يباح للمرأة طلب الخلع منه، لكن منم أينت السواسة تبدل أنتقن جنزبون لمبلات بله يستتش جنزب ومهرو نقل تقلق بله ما سروا النام كالكلوى. الله سبحانه وتعالى بتعمي أسكوت أو نقرنو ألو. إشي أراتني أوت إياك أقول أنت أرسم أراتنيو على المرأة أن تطلب الخلع من رجل لم يعد صالحا. يا سيتوا مبت تقلق أنجا مالتي مبت يالات السو كتكموج سيهونو بالوا كتكموج. من ماتنو كتكموج أهون يقل لسكوت بسميتنو بنكحنو بألقانو بجنزبنو بملكنو بقشاشنتنو وين بليلة لمسالة يعني قوادنيا أبزال ندزي سيتوش قوادنيا. المهم باند مكنيات يح لبال النت أي ربام أي تكمم كتب على بيتشانو تقلق أن يمتلو، تمام؟ بحكم الشرع. كما لو مثلا طلقها ثلاثا، يح عند تلك مكنيات نوي سوست قزية تقلقات وين بسوست تقلقات إنا سوست قزية تقلقو ألو إلال ألتقلقو مني እኔ ተጠለቀው ሁለት ጊዜ ብቻ ነው ሶስተኛው አልጠለቀም ይላል እሱ ተጠልቀዋል ግን እንዳትሄድ ብሎ አልጠለቀም ሁለት ጠላቅ ነው ያለው ይላል وانكر الزوج ذلك ولا شهود على الطلاق دم سوى مسكر يلاتم قن تطلق عليك ولم يقر به وكما لو اتى بلمساليه عندنو نا ثلاث غزي تطلقوا اطلقكم قال يعني لجتوا بقى انتن اتلم يعني فنتزا تهدم او غفترا تهدم لمساليه لو اتى بقول او فعل يكفر به لمساليه خلاص نبياتنا سدبه ወይም ቁርአንን ሰደበ ወይም ኩፍር የሚሆንበትና ከእስልምና የሚያስወጣ ነገር በቃል ወይም በተግባር ካደረገ ይህ ሰውየው ከእስልምና ወጣ ይህች ልጅ ሐላል አትሆንለትም ግን አልዋለ አንከር እኔ አላልኩም እኔ ሙስሊም ነኝ እኔ የምትለው ሚስቴን አላልኩም አላደረኩትም ብሎ አሉ ካለ እዚህ ላይ እሷ ቃድ ቤት ሄድና ነፍሷን አታቀርበው ከዛ ቃድ ቤት ሄዳ ኒካሁን ዲያወርድላት የከፈለች ከፍላ ኒካሁን ታወርዳለች ለምን ትከፍላለች አሉ ስላለኝ እንግዲህ መረጋገጫ የላትም እንደ ከፈረ መስረጃ የላትም ሶስ እንደጠለቃት መስረጃ የላትም ምን ታረግ ከሱ እንዳትኖር አይሆንም ሶስ ጊዜ የጠለቃት ስለዚህ እሱ ማህሩ አፉ ብያለሁ ብላ ኒካሁ ተወርዳለች አምስተኛ ላ يجبر القاضي الزوج እሺ በልናሚስት ወደ ቃዲ ሄዱና ከዛ በኋላ ምን ትላለች እኔ ፍች ፈልጋለሁ ለምን እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ብላ በቃ ብዙ ነገር ትዘረዝራለች ቃዲው ወዲያውኑ ኒካሁ እንዲያወርድ አያዘው ባለው ጠይ ምን ያርጋል መጀመሪያ 3 ሽማግሌ ያደርግና ወይም 2 ሽማግሌ አርጎ ያስታርቃቸዋል ከዛ በኋላ ሁለት ሶስት ሙከራ ተደርጎ ካልታረቁ ከዛ ቃዲው ስራው ይሰራል አለበዚያ በቃ መጣ እንደዚህ ነው በቃ እኔ አልፈልግም ትዳር አልፈልግም የፈለጉ ገንዘብ ሰጣለሁ ምናም እሱ ደግሞ አልጠልቅም ይላል ወዲያውኑ ቃዲው ጠልቃት ብሎ ሊያዘው አይችልም መጀመሪያ ማስታረቅ መሞከር አለበት ويبعثوا حكمين ሁለት ሰዎች ከሱና ከሷ ቤተሰብ ይልካል فإن لم يتفق الحكمان وتعذر الإصلاح وثبت للقاضي وجود نعم موجب للخلع ناهون قاديو ترغاغت مفتات ياللبت ياللبات سيتنج تبدلالج ويم دمو بزي باللچبت انتن تدار لمارغات تشيلن بلو كامنبت كذا بحالا طلق يلوال لسو مكنياتهم ሁለታችሁም تدار لمارغات تشيلوم በሚዛን شرع አይሆንም ጠልቅ እንብካለ ቃዲው ንካሁ ያወርዳል ተመርክታቸው አለንደሞች በጣም የጸዳ ሃይማኖት እኮ ነው የሷን መብት መጠበቅ አለበት የሱም መብት መጠበቅ አለበት እሷ መጎዳት የለበትም እሱም መጎዳት የለበትም አንዳንድ ሴቶች አሉ በጣም ይዋሻሉ ምንም ያላደረጋት ምንም ትን ያለው በቃ ዝም ብላ ተቋሸውና ጠላቅ ትፈልጋለች ወይም ሌላ ፍሬንድ ስለያዘች ልክ እሱ ደሞ ገንዘቧን ምጥጥ አርጎ በልቶ ከዛ ሌላ ፍሬንድ ስላለችው ደሞ ይዋሻል ይሁሉ አላህ Subhanahu Wa Ta'ala ያየው እየሰማው የተመለከተው ስለሆነ ቃዲው ይሁን ሁሉ አጥምቶ ኒካሁ ያወርደዋል ኦኬ ስድስተኛና መጨረሻው ጥያቄው አንድ ነው ስድስተኛና መጨረሻው اذا وقع الخلع خلاص በዚህ ከተለያየ خلاص مهر مهر مهرش يسطحش سجن انكاتلوالچ خلاص انغدي قاديو يافاتاتچوال ويم يسرزوال يافرسوال نكاحو كذا بوحالا رجع لمالت هايتشلم جباچو وندموچ اهون اني مستي زاري كتلقوات كسوست قن بوحالا كاندور بوحالا رجع بيالله بيي علمنم نكاح ملساتالله يسوا وديتا باينورم شرط ادلم بتفلقن بتفلقن بعدا اسكارلت درش رجع بي الملسات تشلالو لكن خلع كهونه السوا طلاق طلبا كفلا جنزب طلاق كودقه نكاحو كورده رجع يلاتم رجع بي يالو لمالت هايتشلم عدوات تشكمالچ ከዛ በኋላ خلاص ማንንም ሰው መጥቶ ሊያገባት ይችላል ኦኬ ይህ ሁለተኛ ጥያቄ ነበር ሰፋ ያደረኩት ምንድነው ያሰፋሁት ነገር ብዙ የሚከሰት ነገር ስለዚህ እናንተ በአውሮፓ ላይ ከሰት ይችላል ምክንያቱም የቤቱ ንጉስ ሴት ነች እነቱነት ለገውን ነገር የምታደርገው ሁለት እግሩ አንድ እግሩ ቆርጣ በአንድ እግሩ የምታስቆመው ሴት ነች አይደለም እንደ ወንድሞች ናም ወላይ የፈለገው የምታረገው እሷ ስለሆነች ይህ ነገር ብዙ አይከሰት ይሆናል ላኪን ተዓለው ተዓለው የጀማዓ በሳውዲ አረቢያ ነው በሳውዲ አረቢያ ነው በሀገራችን ሂዱ የሚከሰተው ያለው ዙልም አላህ ብቻ ነው የሚያውቀው እሺ ወደ ሶስተኛው ጥያቄ እንሂድ ሶስተኛው ጥያቄ ማንኛውም አንድ ሙስሊም የሚሰራው ስራ ማንኛውም ስራ የሚሰራው እና አጅር ከፈለገ ወይም ዒባዳ ከሆነ የእስልምናን መንገድ መከተል አለበት እንጂ የምዕራባውያን የምስራቃውያን የአውሮፓውያን የምናምን የነሱን ኮፒ አድርጎ ማረጉ ከእስልምና የማይስማማ ነገር ነው እስልምና የራሱ ግንድ አለው የራሱ ማስተዳደር አለው የራሱ ህግ አለው እሱ ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም መከተል ብቻ ነው ሌላ ሃይማኖት ይሁን ሌላ ፕሪንሲፕል ይሁን ሌላ መንግስት ይሁን የራሱ እንትን አለው ህገ ፍትህ ብሔር ህገ ምናምን ህገ ምናምን ህገ ምናምን የብሪቲሽ ነው የአሜሪካ ነው ምን የራሳቸው ህግ አላቸው እስላም ነኝ ካልክ ግን እስላም ነኝ እስከ እለተ ሞቴም እስላም ነው ሙስሊም ነው መሆነው ካልክ ግን አንድ ሰው ነው የምትከተለው هو نبينا محمد صلى الله عليه وسلم ክርስቲያን መምሰል የለብህም ይሁድ መምሰል የለብህም ካፊር መምሰል የለብህም ኦኬ طيب ይህ ደግሞ በነቢያችን ሐዲስ ብዙ የተረጋገጠለት ነገር ነው مثلا አሁን የተጠየቁት ዑለማዎች ምንድነው አደፍኑ في صندوق በሳጥን አርጎ የሞተ ሰው ሬሳው በሳጥን አርጎ መቅበር እንዴት ነው በጣም በአውሮፓ አሁን እንደዚህ አትደፍኑት አይደለም እንዴ እዚህ አልহামዱሊላህ እዚህ ሀገር 9 ወላ 10 ሜትር እንትና አርገ ከፈን ጠቅለለ አጥበ ለህዳ አለ ጉድጓዱ ከተቀፈረ በኋላ አንድ ሰው የሰው ቁመት የሚያስገባ ጉድጓዱ ይቆፈራል ከዛ ወደ ቀኝ ደሞ ሌላ ይቆፈራል ወደ ታች እዛ ታስገባዋለ ከዛ በኋላ ጡብ አምጥተህ አፈር እንዳይነካው ደሞ እዛ ግድግዳ ተሰራለ ከዛ ትደፍነዋለህ ማለት ነው ይህ ነው እንግዲህ በእስልምና የተፈቀደው አሁን ሳጥን መጣ በሳጥን መቅበሩ እንዴት ነው አሉ አንደፍን ሲ صندوق إذا قصد به التشبه بغير المسلمين كان حراما ياغرو كون دزي يكونو بسويدن او كل سوكو بساطر نو ميقطرو اني لبيتشا بلا الناس يميادرغوت نغر نو بلا بساطن مقبر حرام نو قالو وان لم يقصد به التشبه يعني السو اندزا كافيروش لو مهون ادلم يفلغو نعم بندنو يفلقو بقى اندزي بسات اندسي لوال انجي اند كريستيان اند كافر لممسل ادلم يفلقو يهم بلبو يلم راسو على من مكنيات دس لالو ويم البيت سوشو دس لالاتشو بسات ان مكبرو مكروه نو العلماء انا النسون ممسل كهوني حرام نو لازم بلو كهوني دمو مكروه نو ما لم تدعو اليه حاجة በጣም አስፈላጊ ነገር ከሌለ ዝም ብሎ በሳጥን መንትኑ መቀበር حرام ወይም مكروه ነው طيب አንድ ነገር ትልቅ ነገር ከተከሰተ ለምሳሌ ወንድሞች ቦምብ ተተኩሶ ወይም እሳት ተቃጥሎ ረፍትትትት ካለ በሳጥን ሰብስበህ አጥንቱ ስጋው በሳጥን ሰብስበህ ልትቀብረው ትችላለህ لكن የሞተ ሰው አካላቱ በደንብ ሁሉ ያለ ግን እንደዚህ በከፈን ከፍነህ በመሬት ነው የምታስቀምጠው ወንድም በአውሮፓ ያላችሁ እስቲ ይልመዳችሁ ይህ ነገር በሳጥን የምትቀበሩ ከሆነ ተውት ካሁን በኋላ ተውት ምን ያደርግልሃል ሳጥን ምንድነው የሚያርገው እስቲ ንገሩኝ ወንድሞች በሳጥን መቀበር እስቲ አንተ በሳጥን እንኳን በሳጥን በስታንድ ስቲል የሆነው ብረት በውስጥ አስገብተው ምንም መርፌ የማያስገባ ነገር ጥቅልል አድርጎ በእሳት በብረት ቢያስገቡ within 3 days አንተ ትሎች። የሚገርመው ነገር ወንድሞች አሁን በሳጥን ቢቀበር አንድ ሰው እንዲያውም ሳጥኑ በብረት ቢሆን አረ ትሎች ለየት ያገኙት ነው ይባል ይሆናል። ላ አስለን ትሎች ከነፍሱ ነው የሚወጡ። አይገርማችሁም? የአላህ ጉዳይ ትሎች ራሳቸው ከዛ ከጀሰዱ ከቦዲው ነው የሚፈልቁ። ሱብሃንአላህ አልአዚም። አንድ ሰው ከሞተ ከሶስት ቀን በኋላ ይበሰብሳል፣ ግማታም የሆነ ሸቶ ያወጣል። ትሎቹ ከዛ ይፈጠራሉ፣ ጀሰዱን በደም ከዛ ወጥተው ራሱ ጀሰዱን ወይም ደግሞ ሰውነቱን እንክት ታሪገው ይበላሉና ወደ አፈር ይቀየራል። ስለዚህ ሳጥኑ አጅር ይጨምርልሃል። ሳጥኑ ምንድነው የሚያረግልህ? ናፊን ቢድዓና ኮፋር መምሰል ነው እንጂ ሌላ እንትን የለውም። ስለዚህ አቀልሁ መክሩህ ወአክተሩህ ሐራም። ተግባባን ወንድሞች? ጥያቄ ካላችሁ በመጨረሻ ነው የምትጠይቁት። ወደ አራተኛ ጥያቄ እንሄድ ወንድሞች። يقول افتونا في حكم لمس الحائض. والله طرو طرو طياقيوش نبرو بزو سوش بيماتو يتقمو نبر من يلال طياقيو افتونا في حكم لمس الحائض المصحف وتلاوته. يور ابابا يالات عذر يالات سيت يور ابابا يعني حايد يالات ቁርአን መስሐፍ መያዝና መቅራት ምንድነው? እንግዲህ እኔ ብዙ ነው ያስተማርኳችሁ ስለዚህ አይደለም። ላኪን አሁን ከተላልቆቹ ዑለማዎቹ ስትሰሙት ደሞ ሚታረም ከሆነ ታርማላችሁ፣ ትክክል ከሆነ ደሞ ትክክል ነው ትላላችሁ። እሺ እሺ። وكذلك في دخولها المسجد مصحف قران مياذوا مسجد ውስጥ መግባቷ قران መቅራቷ እንዴት ነው? وهل يحل لها ان تجلس فيه او لا بمجلس كتاكوش مالت تشلالتش. اشي علماء شو منالو؟ لا يجوز للحائض مص المصحف بإجماع العلماء. يعني علماء شو بمولو كتاب قرآن مياز التشل محايد يالات عند جمهور العلماء، أكثر العلماء يعني أبزنيش علماء شو. لقوله تعالى، لقوله صلى الله عليه وسلم لا يمس القرآن إلا الطاهر، لا يمس القرآن إلا طاهر. طهر أي لله سو قرآن أي زم سلالو نبياتشن. أما قراءة الحائض والنفساء القرآن بلا مس المصحف خلاف بين العلماء. نين دزي بيانو يستمر كواتشو قرآن مصحف ساتيز قرآن مكرات وحيدية لات قرآن مكرات ويتمرت أو أذكار بالتابزان قرآن باتك أرانو. لكن يتشالال قرآن مقرات يتشالال نا قن خلاف علماء خلاف سلال لو خلاف لموتات كفلقج أذكار تابزا. لكن لا بأس أن تقرأ القرآن بلا مس المصحف. قرآن ساتيز يحفز شو ويشمدد شو نقر وين بمادو قرآن ساتيز اندزي بمادو كتابو بالتكارة منم نقر يلوم. طيب لأنه لم يثبت عن النبي صلى الله عليه وسلم ما يمنع من ذلك. يعني النبي صلى الله عليه وسلم حيدي الله كل كل سلالالو يا علماء شو اجتهاد قن لا يا علماء شو خلاف سلالة ذكر بالتابزة الشلالالو. طيب قرآن مفلقة وكاليش تقرأ قرآن حيد هنا قرآن بالتقرأ من ميلاتهم. ولتنيا لا يجوز للحائض ولا الجنب الجلوس في المسجد. حيدي اللاتنا يولدت سيت كتاهرة بفيت ويم دمو جنابة هونو سيت ويم وند النزي سوست سواج بمسجد قبتو مكامت كل كل نو. ولا اللبث فيه عند جمهور العلماء عند قزي بهون موال مادر بمسجد ايفك ادم. لقول عائشة رضي الله عنها السؤال عائشة اندزيها لشانو بمسجد مكأمت كل كل نوال ونبياتش صلى الله عليه وسلم بلا تناقرش. طيب ليلى يجوز لك أو لك أن تقرأ القرآن وأنت حائض وأن تعلم الحيض. إيه ده مو لاستمارينج استماري قرآن متستمر سيت كالج قرآن لما استمرتش لالج ቁርአን የሐፈዘችው ሰዎችን እያስተማረች ቱዓሊም ልሒድ ልትላዋ ወተጅዊድ ያኒ ልታስቀራ ትችላለች ሐይድ ያላት ላኪን ዱነ መስል መስሐፍ ይህም አስተማሪ ብትሆንም መስሐፍ ሳትይዝ ነው የምትቀረው ወሊልሓኢድ አንተ ሙሰ ኩቱብ ተፍሲር አልቁርአን ኩቱብ ተፍሲር አልቁርአን ለመያዝ ትችላለች ሐይድ የሆነች ሴት ወይም ጁኑብ የሆነው ሰው ኪታብ ተፍሲር ቁርአን ሳይሆን ኪታብ ተፍሲር ቁርአን ያለው ግን ተፍሲር ደግሞ አለው ተፍሲር ለመያዝ ትችላለች ወተተዓረፉ ልአያት ሚንሃ ቁርአኑን ከዛ እየቀራች ተፍሲር ከሆነ ኢዘን ሀዘ ሁወ አሰሕ አቅዋል አልዑለማ ዑለማዎቹ ከነጨራሱ ቁርአን ያለው መያዝ አትችልም ያሉ አሉ ግን ትክክለኛው ተፍሲር ከሆነ ልዩነቱ ገባችሁ ወንድሞች ቁርአን መጽሐፍ መጽሐፍ ቁርአን ቁርአን ብቻ ነው ተፍሲር ግን ሙምኪን 5-6 ቮሊም ሊሆን ይችላል የሙፈሲሩ ቃላት አለው ስለዚህ እሱ መያዝ ትችላለች አሉ خلاص እንግዲህ ሐይድ ያላት ሴት አሁን ላሳጥረውና ቁርአን መቅራት ትችላለች አለ መጽሐፍ መጽሐፍ መያዝ حرام ነው መስጊድ መግባት حرام ነው ለሐይድም ለጁኑብና የወለደች ሴት ለነዚህ በጣም ክልክል ነው መጽሐፍ መያዝ መስጂድ መግባት ላኪን ቁርአን የሸመደደችው ቁርአን መቅራት አንዳንድ ዑለማዎቹ ማይጁዝ አሉ ዚክር ብታበዛ ይሻላል አሉ ላኪን ከፊር ሚነል ዑለማ ትቀራለች ዑዝር ነች አሉ እሺ ወደ አምስተኛው ጥያቄ እንሂድ ወንድሞች ቁርአን አለ ቁርአን መጽሐፍ ቁርአን አለ ግን ተቀዳድደዋል አርጅተዋል በጣም እንትን ተበላሽተዋል እንደዚህ ተቆራርጠዋል ወይም ደግሞ በጣም ደክመዋል ቁርአኑ እንደዚህ ብትይዘው ብትንትን ያለ ነገር ነው ምን ላርገው ይላል ምን ላርገው ቁርአን ካገኛችሁ ያረጀ የተበታተነ የተቀዳደደ ምንድን ነው የምታደርጉት ወንድሞች እሺ ዑለማዎቹ ምን አሉ ከሁለት አንድ ነው አሉ በመንገድ እንዳትጥለው በመጥፎ ነገር እንዳታስቀምተው ወይም ጉድጓድ ቆፍረህ ድፈነው በጠሃራ ቦታ ሽንት ቤት ሳይሆን በመስጂድ አጠገብ ወይም በቤትህ አጠገብ ቆፍረህ ድፈነው እዛ ሰው ቆፍሮ እንደማያገኘው በውስጥ ጉድጓድ ቆፍረህ እዛ አፈር ይበለዋል ኸላስ ይጠፋል ወይም በእሳት አቃጥለው ከሁለቱ አንድ ነው የምታደርገው እንጂ እና የአላህ ቃል ስለሆነ ዝም ብለህ በማንኛውም ቦታ አትጥለውም እሺ ወደ ስድስተኛ ጥያቄ እንሂድ ቁርአን ብዙ ሰዎች እና ያለን ቁርአን ከቀሩ በኋላ ወይም ከመቀራታቸው በፊት ይስሙታል ማ ብለው በፊታቸው በራሳቸው እያወጡ በከንፈራቸው ይስሙታል ቁርአን መሳም እንዴት ነው قال العلماء لا نعلم له اي ثبات من الرسول صلى الله عليه وسلم سو قران كقرأ በኋላ ወይም ከመቅራቱ በፊት መስሐፉን አንስቶ መሳሙ ሱናም አይደለም በነቢያችን ጊዜም አልነበረም መተው ነው የሚሻለው አስል የለው መሰረት የለው ይህ ነገር ዝም ብሎ ነው የሚያርጉት እሺ በተለይ እነዚህ ሸርቅ አሲያ በፓኪስታን ህንድ ግብጻውያን ምናምን እንደዚህ ሲስሙት ነው የሚውሉ እና ቢድዓ ነው እንትን ከሱና የወጣ ነገር ነው እና አናደርገውም ይህ ነገር እሺ ሰባተኛው ጥያቄ ኪታበተ ልቁርአን አላ ሀይአት ልአልዓብ ማህኩሙ ይህ ደግሞ በጣም ተሰራጭዋል አሁን የአያት ቁርአን መተለን ላ ሐውለ ወላ ቁወተ ኢላ ቢላህ አው መተለን ተቁል ቁል አዑዙ ብረቢ ናስ ቁል አዑዙ ብረቢ ፈላቅ በአንድ ለጌጥ እና ለንትን ብለ በግድግዳ የምታስቀምጠው ነገር እዛ መጽሐፉ አንድ ኪታባት አያት አልቁርአን አላ ሀይአት ልአልዓብ ወይም ደግሞ የልጆች መጫወቻ አሻንጉሊት ወይም ደግሞ እንደዚህ እንደዚህ የመሳሰሉ እዛ አያት ቁርአንና የአላህ ስም መጽሐፍ አው ለምሳሌ የወፍ ስዕል ያለው የወፍ ቅርጽ ያለው እንደዚህ በዛ አያት ቁርአን ያኒ መጽሐፍ አው ልአሽጃር ወይም ደግሞ አንድ እንትን ታመጣለ ዛፍ ታመጣና በዛፉ ታንጠለጥለዋለህ ወይም ደግሞ እዛ በዛፉ ላይ የቆፈርክ ትጽፏለህ አያት ልቁርአን ኦኬ አው ኪታበት ኪታበቲ አለ ልአልዋህ ወይም ደግሞ በአንድ እንጨት ወይም በአንድ እንትን ቴብል ትጽፈውና ወአጥባቅ ልዚና ለጌጥ ብለህ በግድግዳ ላይ ታስቀምጠዋለህ። አው ሊየተኺዘ ዛሊከ ወሲለተን ሊተርዊጅ ወይም ደግሞ አንድ አንተ ሱቅ አለህ የሚሸጥ እቃ አለህ ከዛ በኋላ ሰውን ለመሳብ ብለህ እዛ በሱቁ ፊት ለፊት እዛ ትጽፈዋለህ አያቱ እንደዚህ ኦኬ فإن ذلك كله حرام آثم فاعله كل يتتقصت هون حرام نو يهي أمي أدرق سو ونجلن يا هونال مكنياتهم قرآن يوردو كأرتن أجر لماغنيت بسو سرتن أجر لماغنيتنا جنة لماغباتنا انجي لماغباتنا انجي ندقيت اندزي بقيت اقيت ويمدمو نقده اندمت عليه ወይም ህፃኖቹን ለማጫወት ይህን ሁሉ ብንተው ይሻላል ምክንያቱም ሐራም ነው ብለዋል። አሁን በየቤቱ ብታገኝ በየሱቁ በየመኪናው በየሰያሩ እንደዚህ ነው የሚበዛው። ዝም ብሎ በቃ አያት ቁርአን ይጽፋሉ ወሐዲስ ነብይ ሰለላሁ ዐለይሂ ወሰለም አስማ አላህ ሲፋቲ ይጽፋሉ በማንኛውም ቦታ ሁሉ የተከለከለ ነው። طيب كذاب هلا لا يجوز وضع الآيات القرآنية ولا أسماء الله الحسنى ولا صور الحرمين حتى مكنا مدينة مسجد مكنا مدينة على شيء من الفخاريات باند شكلة بشكلة بشكاية سرى شكلة الزات كارت سؤال له وهم الزات سؤلوا الزات لتفال له سبحان الله العظيم شكلة وهل التامت شنت بيت هيدا ليش بمقوشاشا بيت هيدا ليش يسبرال كتسبر شكله وزا سوي يرقط او يهدا يمكا سئل الله يمدينة سئل الله اسماء الله صفاته الله اسماء الله الحسنى الله يهلو يهن انداي هون بشكلة مسعف يتكلك له. وكتابة لفظ الجلالة بتلي الله يمتلو قال بمن يوم بوتا تصفى سو متشاوشان ديا درقات اسفل لقم. لا يجوز كتابة لفظ الجلالة. إيش لفظ الجلالة؟ يعني الله الرحمن اندزينو بتلي الله يمتلو قال على تلك الأشياء لما في ذلك من تعرضه للإهانة مكنياتهم يسو مجعوشا انسسا مجعوشا سلميهون يهنقر بمولو يتكلكلونا اتشو ألو إشي ودس من تنجالو سادا اتشوهن. هل يجوز للكتاب عند كريستيان ويم يهودي كتابي مالت نزي كريستيان ويم يهود مالتنو يمصحف قرآن انديز يفقد اللتال واندموش عند كريستيان اللي ويم يهودي اللي ويم عند كافر اللي مصحف قرآن انتسات اونا يزو كفتون دي كرا اندي حايدي اللات جنوبي اللو يتكلكلو لكافر ما كافر كون اجسنا واندموش حايدي اللات ويم جنابا يلو سو ይህ ነጃሳ ሐስያ ይባላል። ነቢያችን እንዳሉት አንድ ቀን አቡ ሁረይራ ረዲየላሁ ዐንሁ ከሚስቱ ጋር ተኝቶ እንትን ጅናባ ሆነና አሁን ወደ ውጭ ወጣ አንድ ነገር ሊያመጣ በመንገድ ነቢያችን ሲያያቸው በማዶ ድግድግድግድግ በቃ ሩጦ ወደ ቤቱ ተመለሰ። ነቢያችን አዩትና ምን ነው አቡ ሁረይራ ምን ሆናሉ? ከዛ ከሰላት በኋላ አገኘሁት ምን ነው አቡ ሁረይራ እኔን ስታይ ሸሻሎ ያ ረሱላህ ኩንቱ ነጅሰን አላቸው። ነጅስ አው ጅናባ ነበርኝ ያ አቡ ሁረይራ አልሙእሚኑ ላ የንጁሳሉት ሙእሚን ኳይ ነጀስም ትልቅ ኢማን የተሸከመ እንዴት ይነጀሳል? ሙእሚን ማ የንጁስ ካነ ሊ ሐደስ አክበር በለኝ አሉ። ሐደስ አክበር ያኒ ጅናባ ነበርኩ በል እንጂ አልሙእሚን ላ የንጁስ ወልካፍር الكافر ما نجس كتفر اغرس كتغر راسو بمول نجاسا نو سلازي لجنابا انكوان مصحاف لما يازي التفك ادلت لكافر ما الرسو يعني اندزي كو ملمس مي اللبت انترو اذن لكافر مصحاف قرآن انسات او اوكي. هل يجوز اعطاء الكافر الذي يرغب بالاسلام نسخة من ترجمة معاني القرآن قرآن نسطون بلنان شي هذا جميع العلماء اندزي هالو. طيب يا قرآن ترجم يالو لمسالة قرآن اللي بانجليزنية تترجم وستو سنسطوالن او نسطوالن السو سنسطوالن مكنياتهم بانجليزنية تترجم القرآن نسيت أولاً نسخة منه من ترجمة معاني القرآن الكريم لا مانع من إعطاء الكافر الذي يرجى إسلامه إنجليه سلسلمنات أنا تسفى لو ليا سلمنو بله تسفى كادرك أعطيه كتب التفسير وترجمة معاني القرآن بلغته التي يفهمها ولو كان القرآن مميزا عن التفسير والترجمة لأن الحكم في مثل هذا التفسير والترجمة جائز نعم سلزي القرآن تفسير بإنجليزية بفرنسية بروسيا بمن يتترجم بمارنيا يتترجم منامن دزي تسطوا له يعني بنا كذا هلا الله هداية لسطوا يتشلال قرآن مصحف كنا نسطوا أوكي أسرني أوتياكي من قرأ وسط السورة إيه أبزاني وشاكو ستاتي متادرقوتنا تشونا زي قرآن ميكارنو تجويد يميادرقو من قرأ وسط السورة هل يسمي أو يتعوذ لمثال أنت عما يتساءلون بلخ ستجمر مجمع استقبع أعوذ بالله من الشيطان الرجيم بسم الله الرحمن الرحيم عما يتساءلون بلا تجمر عليه لكن كما هكا الكهونس لمثال أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إن الأبرار لفي نعيم وإن الفجار لا أعوذ بالله بيتشان ومتلو بسم الله التلم كما هكا السورة كهنة بسم الله يلم أصلا بسم الله اللات مجمر يا سورة ستجمر بسم الله تصفها اللات أنت كما بمحكا ستجمر كيف تمتعه بسم الله أعوذ بالله طيب أعوذ بالله كيف تمتع أعوذ بالله كل زي قرآن ستجمر شيط أنا رك اللي بله تجمر عليه الشيء هذا السنة لكن لمسألة عندنا قرآن ميكارو يميادر قدمو عندنا نقر عليه أهون قرأ قرآن الأول أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بلو يقرأ تنش عندك يقرأ ولا قومي الأول الشيء ليلا ما يقرأ له ويمر مو أنت قتل كذي هلال عندك أنا مقرأت أعوذ بالله هلال أسفل لقم قلت سوس أجزي أعوذ بالله عندك زي أعوذ بالله من الشيطان الرجيم قيتاي أهون القرآن لك أرانا إن الشيطان أرك اللين بله تجمر عليه إسكم تجرس عند أعوذ بالله يبقال بسم الله دمو سورة سيجمر بسم الله تلالب كما هكال كونا قن يجمركو بسم الله أتلم ألو فإنه يبدأ بالاستعاذة من الشيطان ثم يقرأ ولا يسمي ألو بسم الله أتلم إشي أسران دنيا وطياكي صوت الماء إيه بتقام تروت ياك إنو إني متوقي زي فتوى ستهبت نقرنا واندموش نزيه أهتو تشاتشن بتقام يتشقر اللو إني كو ببالتوك بنتنو الكرام إشي ليلاس ألنقرم ليلاس ألطيقم ليلاس ألملسم ليل طيب من دنو يسيت دمسكو عورانو ويلالو تستاوس اللاتشو سنتك زينا يملسكو تيهت ياكي أهون انقدي يتلالك علماء وشو ملسي متألاتشونا ترقاكتاتشو سعدو تشي من إلال هل صوت المرأة عورة يتياك أتتأيكوان نا تلالك علماء وشو منالو صوت المرأة هل هو عورة قال صوت المرأة نفسه ليس بعورة يسيت دمس عورة دلم عقل يعلهم عيلم እንግዲህ እንደዚህ ከሆነ ነቢያችን ይጠየቁ ነበር ሴቶች መቸው ይጠይቋቸው ነበር ነቢያችን አውራ እየሰሙ ነበር አቡበከر ዑመር ዑስማን ጠቅላላ ሰሃቢዎች አሁንም ትላልቅ ሙፍቲዎች እና ዑለማዎቹ በቴሌፎን በጀዋል እያደረጉ ወይም ፊት ለፊት ተገናኝተው ሴቶች ይጠይቃሉ እነሱ ይመልሳሉ የተኛው ነው አራ አውራ ስለዚህ ምን አለ ዑለማዎቹ صوت المرأة نفسه ድምጹ የሴት ድምጽ አውራ አይደለም አሉ ليس بعورة لا يحرم سماعه السن مسمات حرام هذا اللم يسيه الدمس مسمات حرام هذا اللم إلا إن عند الكواتشو بفيت إلا إذا كان فيه تكسر مش تكثر بالسين تكسر في الحديث إيش يعني تكسر ميوعة ستناقر لمسري السلام عليكم ورحمة الله ثلاثة الله وعليكم السلام ورحمة الله وبركاته ثلاثة አንተን ለመሳብኩ ነው እንደምንሽ እህቴ ይትላል አረ ወንድም እንዴት ንጠፋህኮ አረ ወሐሽተኒ በጣም ኮና ያፈከኝ ይህ ነው حرامو እንጂ አሰላሙ አለይኩም ያ ፋጢማ ወአለይከ ሰላም ምንም ያ ፋጢማ ነዓም ቁርአን ስትቅሪ አዑዙ ቢላሂ ሚነ ሸይጣን ረጂም ትጀምራለች ትቀራለች ጥብ ያ ፋጢማ እናትሽ የታለች ወላሂ እናቴ ወጥተዋል መቼ ይመጣሉ እኔ እንጃ ወላሂ በሰዓት ፍላል ምናምን ይመጣሉ ይህን ያህል ሐራም አይደለም አሉ حرام يهونو من دنو إلا إذا كان في تكسر في الحديث وخضوع في القول خضوع مالت متنا نسند زي بكا أنتن لما سودك ويمدمو فكر سليازات كان تقا من نقاقر دس سلالات بتقام سلميت أمات أنتيت إياكو تياك إيه تمت طوالشنا أمس الدس أعرفت نقر أنتن دس لمالت تناقر عليش دمو فيو تكسير تكسر تكسر انين جاب انديت نماس قباتشو نماس رداتشو ماني نقرن تكسر مالت بترى النقاقر سهون الله دلم وندي يميسب النقاقر ست النقاقر تكسر البلال طيب طيب ذلك لغير زوجها ويحرم على الرجال سوى زوجها استماعه تكسر قال لو لب اشي አሁን ተከስር ለማወቅ ፈልጋችሁ ከባሏ ጋር ስትናገር ሰላም አለይኩም ሌላ حبيبي እንደምን እንጠፋህ እኮ አንተ وحشتني والله ይሄ ለባል ይሆናል ለአባት ይሆናል እሺ በተለይ ለባል ለየት የለቀለት አለ ምን ነው የትናንትና ግንኙነታችን እኮ ደስ ይላል ይፈቀዳል ለባል ለባል ይፈቀዳል ምን አለበት ብትስሚኝ ይፈቀዳል ለባል ለባል ይፈቀዳል من اللبت استي لنقرش استي بتعمل متوجين إنما ما بقى أنشنا بتعمل مودش لا بالي فك أدال ليلو رش جن حتى لباتم يتوسنا نقرنو يم فك أدونجي سلزي ليان دان دسو انتن ستوت يم يقباو نقر ستوت لبات يم ستو يتوسنو قالت هالو لا وندم يتوسنو قالت ناتشو لا أجنبي يتوسنو قالت ناتشو ለባል ግን ክፍት ነው በጣም ክፍት ነው የፈለገውን ነገር ለመናገር ትችላለች ምክንያቱም ከዛ የበለጠም ራቆቱ አውጥቶ ጅማዕ ስለሚያደርግ ሁሉ ከዛ ያነሰ ነውና ለባል ይፈቀዳል እሺ اذا صوت المرأة ليس بعورة يسدنس عورة አይደለም ወደ 12ኛው ልሰዳችሁ هل يجوز للمرأة الحائض أن تقوم بتغسيل الميت حيض يالات يور أببا يالات سيت يموتج سيت لما تقب تتشلالج جنازة لما تقب تتشلالج علماء شمنا له يجوز للحائض أن تغسل النساء وأن تغسل من الرجال زوجها لأن دي سيت حيض بنوراتم بينوراتم سيت سيتن لما تقب تتشلالج سيت دمو بالوان لما تقب تتشلالش يبالوان ريسا مالتنو اوكي اشي ودا اسرا سوستين يوت اياك الو سيداتشو الصلاة على قاتل نفسه بزو سوشي يفلاسفالو بزيه زنبلو كنو كسميتا اتشو كچنكلات اتشو يمتا زنبلو يكرا كرالو راسون يقدل سو صلاة النساق دلتالن واندمو شويس النساق دلتن صلاة الجنازة مالو نسجد الله تعالى ويسأل نسجد الله من دنو مرسو وندموج راسو يقد لي من فتسأمه وانجلنا يفتسأمه الكفر على الشرك كسلمنا الوطا زنا يدرق قبو يبرلا ربا يبرلا سو يقد لي راسو يقد لي هلهم معصيانا ميبالو شركة دلهم سلزي እንዲያውም የበለጠ ለሱ ነው የምንሰግድለት ዱዓ ማናር የምናረግለት اللهم ارحمه የምንለት በወንጀል የታጠበ ሰው እሱ ስለሆነ ለሱ ነው የምንሰግድለት የምናጥበው የምንከፍነው የምንቀብረው ولكن علماءዎች ምናሉ لا يصلي عليه السلطان او الامام يا غريتو مري ወይም يا غريتو አገረገጂ ወይም يا غريتو ዳኝ እንትኑ قاضي مفتي كهونو عايس قدولت لمن لمن لنسو عايس قدولت هالو مكنياتهم سوچو ماهوك اللباتشو راسهن مقدل تلك تلك ونجل كشرك بوهالا تلك ونجل مهونون اندياوكو امامو يمتعنا من دنو يموتو راسو قدلوال انجري انان تس قدولت بولو تتو مهيدا اللبت كا ከዛ በኋላ ሰው ይጠያየቃል። ለምን አልሰገደል? ትልቅ ወንጀል እኮ ነው ሰው ራስን መግደል፣ በጣም ትልቅ እና በጣም ተቆጥቶ ነው የሄደ ምናምን እንዲባል ሰዎቹ እንዲፈሩ ኢማሙ ወይም ቃዲው ወይም መሪው ወይም ሙፍቲው ባይሰግድለት ይሻላል። ላኪን ራሱን የገደለ ሁላችን እንሰግድለታለን። እንዲያውም አላሁመ ርሐሙ እንላለን፣ ምክንያቱም ወንጀል ስላደረገ። እሺ፣ አስራ አራተኛው ጥያቄ ሑክሙ ልአጥፋል አለዚነ የሙቱነ ወለም የብልቁ ثلاث سنوات او اربعة او خمسة سنوات او يعني اكما الدام يالدرسو هسانوش كموتو يمسلموش هسانوش مالتنو حكم هؤلاء الاطفال في الدنيا انهم يعاملون معاملة ابائهم بالدنيا انجريه هسان كموتي اباتنا الناسلام كهونو اتبن كفنن سجدن مسلم بلن انك ابروالن هسانو مكرياتهم የተጻፈበት ወንጀል ወይም ጥሩ ወይ መጥፎ ስለሌለ ያባቱና የናቱ ነው የሚወስደው። ተግባባን? ይሄ ነገር حكم هؤلاء الاطفال في الدنيا انهم يعاملوا እኛ የምናውቀው ነገር የለም። የሰውው ቢያድግ ካደገ በኋላ ካፍር ነው የሚሆነው አሲ ነው የሚሆነው አናቅም። አሁን የምናውቀው ግን አባቱና እናቱ ሙስሊም ናቸው፣ ሙስሊም አድርገን ነው የምንቀብረው። طيب فمن كان ابواه እሺ አባቱና እናቱ ሙስሊሞች ከሆኑ አው ካነ አሐዱሁማ ሙስሊማን ወይም አንዳቸው ወይም አባት ወይም እናት ሙስሊም ከሆነ አንዱ ደግሞ ካፍር ከሆነ ዑሚለ ሙዓመለተ ልሙስሊሚነ ፊ ልغስል ወልከፈን ወሰላት አለይህ ወደፍን ፊ መቃብር አልሙስሊሚን። እና አንዱ ወላጁ አንዱ እናት ወይ አባት ሙስሊም ከሆነ ሙስሊም ነው ብለን ህፃኑ እንቀብረዋለን፣ እንሰግድለታለን። ወፊ ኢርት አቃሪቢሂ አልሙስሊሚን ሚንሁ ወኢን ካነ ደሞ ይወርሳል ከዛ እንትኑ ከእናቱ። ወኢን ካነ አበዋሁ ካፊረይን ሁለቱም አባትና እናት ካፊሮች ከሆኑ ግን ዑሚለ ሙዓመለተ ልካፊሪን። ጠይብ ሀል ዩሰላ አላ ጥፍል ወአበዋሁ ካፊረይን አባቱና እናቱ ካፊሮች ከሆኑ እንሰግድለታለን ለህፃኑ? ወሃል ይሰለ አላ ወለድ ዚና የዚና ልጅ ከሆነስ እንሰግድለታለን? قال العلماء لا يصلى على الطفل الذي ابواه كافرين አባቱና እናቱ ካፊሮች ከሆኑ አንሰግድለትም። يعني اللهم ارحمه ምናምን አንልም። ህፃን ቢሆንም አንሰግድለትም ወይም አናጥበውም አንከፍረውም፣ ዝም ብለን ነው የምንቀብረው። واما ولد الزنا يزنا لج كهونه جن فانه يصلى عليه من ونجل الله يزنا لج ونجلوا باباته بناته نو ان نسجد لتالن اذا كانت امه مسلمه يعني اناتو اسلام كهونه زي لا تلك كوشن يمطال. اشي وندموش عبد الرحمن كافر نو استغفر الله لا قبر مريم كافر نو عنديت متاشنا خديجة توددنا ارقزاج ولدج ليش تولد كمان كخديجانا كقبر مريم بزو يكست علي بزو قزي بزو علي ككريستيان ارقزا كولدج يهلج يهلج. وهل يصلى على انتنو كولدتشنا بزينا نو انقدي يتولد لا يصلى على الطفل الذي ابواه كافر هلتم كافر كونوا اي سجد اللتم بلنال. واما ولد الزنا فانه يصلى عليه اذا كانت امه مسلمه الناتو مسلم كهونش اباتو كافر كهونه يسجد اللتال. لمن امه هلال ማን ይመልሳል? ወንድሞች እናቱ እስላም ከሆነች ይሰገድለታል። አባቱ ካፍር ከሆነ ግን እናቱ ካፍራ ሆና አባቱ ሙስሊም ከሆነ ግን አይሰገድለትም። ለምን እንደሆነ ታውቃላችሁ? እስቲ ማን ይመልሳል? ልድገመው ጥያቄው። ኸዲጃ እናቱ ነች፣ ገብረ ማርያም አባቱ ነው። ከነዚህ ሁለት የተወለደ ይሰገድለታል፣ ምክንያቱም እናቱ ሙስሊም ከሆነ ስለሆነች። ላኪን እናቱ ፀሐይቱ ነች፣ አባቱ ሙሐመድ ነው። نا بزينات ولد لجو اي سجد اللتم لمن ما نقرن يالون دموش الجهة وتتوين بصحوف لما ملس يمتشلو على الله شو الشين قدي اللي ملس وقزين لأننا تفا شوفوا يا أخوة ابن الزينة يا بزينة ولدو أبات يتبالو سو أبات واد اللم أبات واد اللم بشرع أبات واد اللم سلزي أباتو كافر كهونة إناتو مسلم كهونة يسجد اللتال مكنياتهم إناتو مهونوان كأنجتوا سلوطة من المسكرة أسفلقم ما الرقاقج أما أسفلقم كأنجتوانو يوطة سويو كما هسأنوانو يوطة سلزي يعني لجوانو لكن أباتو بزينا سلولدو أباتو سلال هوني إنيا من أساوك أن يعني مسلم بلن أنتنا أن سجد اللتم أنتنو الناتو كافر كهونج مالتينو الناتو كافر كهونج أن سجد اللتم مكنياتهم يكافر لجنو سويو يباتو النرساو يباتو مسلم بهونم كافر بهونم أباتو مهونو إسلمنا سلم ما يقبلو قباتشو أندموش اسلمنا اباتم هونو سلاثك ابلو مسلم يهون كافر يهون قد يلم زيلاي وانا وسان يناتو نو اناتو مسلم كونج مسلم تبلو تكفنو تسجدلو تيكبرال اناتو كافر كونج كن يناتو نو ميوسدو اناتو كافر كونج كافر بلن انك ابرو علم مكنياتهم اناتو يترقاقت اناتو نج اباتو كن يزينا سلهوني يترقاقت اباتو عدل لم لالن تقباب بانو زيلاي وندموش اشي أسرى سدستين يوت ياكي دفن المسلم في مقابر غير المسلمين بأوروبا الله تشوب أمريكا الله تشون يمين ملكت ياكي أنا وإحنا قر لكنو إنياك الله بأمريكا بكندا بأستراليا بأوروبا بمولو إسلامو شيء متكبرو ينان تكبر لنوري شلال ألم إني سمتش الله ألي جن يعني بنقروا لاي عند اسلام باوروبا وين باند يكافر اگر كموته كنذا كافيروش مقبرو انديت نو كنذا كافيروش قبر مقبرو انديت نو قال العلماء لا يجوز للمسلم ان يدفن في مقابر غير المسلمين في مقابر الكفار عند مسلم كمقابر الكفار أتقبهم أي كبرهم إن كان وسطه بأتقبهم أن كبروا المسلم يدفن في مقابر المسلمين الكافر يدفن في مقابر الكافرين المرتد إسلام نورو في هيمنتون يكأيره بمقابر المسلمين أي كبرهم بمقابر الكفارم أي كبرهم يه يجمع بسبسانو كبر يللو سولو النا بمان نيوم مدربا داوين بوتاك أفرن بقماتو سوون داي قدل بلن بمان نيوم بوتاك أفرن ومن تلونجي بكريستيان مكعبر ما يكبر بسلمنا مكعبر أي كبر مرتد ماتنو مسلم كسلمنا وقتو هاي مانتو يك أياري مرتد بلان ككافر بلاينو يهي نقر مرتد ككافر بلاينو واندموش يباسا ككافرنو إشي أسرا سباتن يوتيهكي ذبح الغنم أو نحوها للميت في يوم معين عند سو متوال أهون بيا أقرب تيد يا أقرب حلالي عند أنه بسوستن يوك أن تنو في يلبق وينبري ياردالو عند أنه بسبعتن يوك أن ياردالو عند أنه باربان يوك أن ياردالو نايبالالو يتأتالو أوكي سادك عيلو تالنسو عن الميت يه جائزنو يبقى لا يبقى እንግዲህ ከኔ የሰማችሁት መቶ ጊዜ ሰምታችኋል ከኔ አሁን ግን ከዑለማዎቹ ትላልቅ ዑለማዎቹ ለመስማት ስለፈለኩ ነው ኦኬ قال العلماء الصدقة عن الميت مشروعة የሞተ ሰው እንድትሰደቅለት ይበቃል እንደውም አጅር አለው ولكن لمن ነው የምትሰደቅለት አጅሩ ለመይቱ ብለህ ነው የምታርደው لكن تتصدق للفقراء والمساكين فقط የሚበላ የሚላስ የሌላቸው ምስኪኖች፣ ፈቂሮች፣ ምግብ የሌላቸው ገንዘብ የሌላቸው ለነሱ ነው። ለእኔና ለኡሙ ሲሃም ለአቡ አኒስ ለባህር ልእስላም አይደለም። እኛማ የምንበላው አለን በቤታችን። አሁን የሚከሰተው ያለው የሚደረገው ያለው ግን ሁለት በግ ያርዱና ሰደቃ ተብሎ እኔ እጠራለሁ፣ አንተም እሱም እሷም እንክት እናደርገዋለን። ይህ ነገር እንግዲህ መረቁ አምጣ፣ ወጥ አምጣ፣ የዶሮ ወጥ አምጣ፣ ሌላስ ክትፎ የለም እንዴ? ደረ ጨው የለበትም? እረ ሻዩ ናዕናዕ የለውም? ሻዩ እኮ እኔ ያለ ስኮር ነው የምፈልገው። እረ ስኮር አብዛበት እየተባለ ነው እንግዲህ። ይህ ሰደቃ ይባላል? እስቲ በአላህ ልጠይቃችሁ ወንድሞች፣ ይህን ሐማስ ተዉት። ታውቃላችሁ ሐማስ ስሜት፣ ይህን ስሜቴ ምናምን የሚለው እንተውና ጭንቅላታችን አእሙራችን ስናሰራው አላህ በግልጽ ነገር ተናግረዋል። ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን። እኔ ምስኪን ነኝ የምታበሉኝ? ባህር ልእስላም፣ አቡ አኒስ፣ እሙ ህያም፣ እሙ ሱመያ ሰላማት ምስኪኖች ናችሁ፣ ሰደቃ ትበላላችሁ። እንድናንተ ግን የሚደረገው ለእኛ ነው በቃ። ስለዚህ ምን አሉ ያኒ አሰደቀቱ አን ልመይት አልመሽሩዓ ይበቃል፣ ወኢጣሙ ልፉቀራ ወልመሳኪን ወተውሲዐ ዓለይህም ወሙዋሳት አልጅራን ወኢክራም አልሙስሊሚን ሚን ውጁህ አልብር ወልኸይር። ያኒ ይህ ሁሉ ጃኢዝ ነው። ላኪን ሰደቃ ይላሉ አሰደቀቱ ልልፉቀራኢ ወልመሳኪን ፈቀጥ። ላኪን ዘብሕ አልገነም أو البقر أو الإبل أو الطير أو نحوها أو الدجاج للميت عند الموت أو في يوم معين بسبعتن يو كأن تبلو كيوم السابع أو الأربعين أو ثلاثين يعني كأن ليته ماردو مبلاتو قن بتقام بدعا نوالو. سلزي أهون لا ساترو نقرون دموش أباته متوال الله يرحمه صدق على المارك تتفلق عليه الشي أرق ለምስኪኖች ለፈቂሮች ከፈለክ በምግብ ከፈለክ ደግሞ በገንዘብ የበለጠ ከሁለቱም ደግሞ ምንድነው ሰደቃ ጃሪያ ብታረግለት መስጊድ ይሰራል። ሄደህ 500 እዛ አስገባ። እሺ ተህፊዝ አልቁርአን እየመሰረቱ ነው፣ 500 እዛ አስገባ። ሌላስ እረ ጉድጓድ እየቀፈሩ ነው፣ ይህ ገጠር ጉድጓድ እንትን ውሃ የለውም፣ 500 እዛ አስገባ። የበለጠ ሰደቃ ጃሪያ የበለጠ ነው። ካልቻልክ ግን ለምስኪንና ለፍቅር ታበላለህ። ይህ የሚደረገው ያለው የአርባዒን የውም የተላቲን የውም የተላታ የውም የሰብዓ የውም ሰደቃ ነውም ድግስ ነውም ተብሎ የሚደረገው በሙሉ አላህ በፊት ነው የሚጥለውና አላህ አይቀበለውም። ወዳችሁም ጠልታችሁ መከራከር የማይቀበል ጥያቄ ነው ይህ ነገር። እሺ 18ኛው ጥያቄ መን ውሊደ ለሁ መውሉድ፣ አንድ ሰው ልጅ ህፃን እንትኑ ሴት ልጅ ከወለደ ወይም ወንድ ልጅ ከወለደ ግን ገንዘብ የለውም፣ እንዳያርድለት አቂቅ እንዲያደርግ ፈለገ ግን ገንዘብ የለውም፣ ምን ያድርግ? ምን አሉ ዑለማዎቹ? የዝበሑ አንሁ ወለው ባዕደ ሒን ወላ ከአንድ አመት በኋላ ቢሆንም ገንዘብ ሲያገኝ ያርድለታል። ለምን? ምክንያቱም አልወለዱ ሙዓለቁን ቢዓቂቀትህ ያሉ ህፃኑ በውርዱ የተንጠለጠለ ህፃን ነው፣ ስታርድለት ነው ነጻ የሚወጣው ይላሉ። አን የዑቀ አንሁ ሒነማ የተየሰር ለሁ ዛሊክ ወለው ባዕድ ሰና አው አክተር ሚን ሰና። ገንዘብ ስታገኝ አትርሳው፣ ታርድለታለህ። የበለጠው በሰባተኛው ቀን ነው ወይም በአስራ አራተኛው ቀን ወይም በሀያ አንደኛው ቀን እንደዚህ እያልክ ዊትር ዊትር ዊትር እያደርግ ሄድ። አልቻልክም ከአንድ አመት በኋላ አልቻልክም ሁለት ሶስት አመት አራት አመት ካገኘህ በኋላ ላኪን አቅመ አዳም መድረስ የለበትም። የሚታረድለት እስከ 15 አመት ብቻ ነው። ከዛ ካለፈ ኸላስ አቂቁ አለፈ ማለት ነው። ጠይብ 19ኛው ጥያቄ ሑክሙ ተስሚየት ልመውሉድ ብእስም አቢሂ። ይህ በእኛ ያልተለመደ የሌለ ነገር ነው፣ በሸርዕ ግን ይበቃል። እኔ ኢብራሂም ነኝ፣ ስሜ ኢብራሂም ስራጅ አማን። ኦኬ ወንድ ልጅ ወለድኩና ኢብራሂም ኢብራሂም አልኩት። لجي كنو إبراهيم وطهولت يجوز نعم يجوز في الإسلام عبد الله نواباته لجدمو عبد الله بلو سيمو يجوز عبد الله ابن عبد الله ابن عبد الله بلال بارب جائز نو نبيات مطلمو على فرسوتم يجوز أن يسمى المولود باسم أبيه جائز هين يوتياكي هل المرأة والكلب الأسود سيتوشا تبشاكو سيتوشا تنددو سيتوش بزيه مكنيات سلمنا اندات تتعلو لببالو هل المرأة والكلب الأسود والحمار يقطعون الصلاة إذا مروا بين يدي المصلي عند سوي يسجده أهيا ويمسيت ويمتقر وشا بفيته كالفي سلاتو يا فرسال يا فرسم بفيتو مالت سجود يمتود كبت بوتا كذا بفيت مالتنو كذا ودزي ودزاك هنا من ما دلم إن شاء الله جيب يلف ولا حمار يلف كان يقال لك وين دموك عند سو سجود راسو يمياود كبت بوتا اسكذا درسنو دنبرو كذا بحالا إن شاء الله يلف ويلف سلاته آفرسم لكن اندزي بك أبعات أقبه سيت كالفج حمار كالفة هي تقر وشا كالفة سلاته يبطلال قال العلماء قد صح الحديث عن رسول الله صلى الله عليه وسلم بأن هذه الثلاثة تقطع الصلاة إذا مرت بين يدي المصلي إذا لم يكن له سترة سترة كاللو يمي سترون بوتات سو كلفة من ما دلم كسترة وبفيت كهنجن أو بينه وبين سترته أن سجود يميود كبت بوتا كذبة تاش كهني فوجب التسليم لحكم الله والعمل به يا الله انفردنا الله انهج الشبلتك أبل صلاة واي فرسال ومعنى القطع إبطال الصلاة قطع مالت صلاته يفرسال مالتنا في أصح قولي العلماء العلماء تشهولة تن أستيتني على تشو تككلن يوغن جيب انتنو أهيا تقر وشان ناسي تكلفك بفيته صلاته يبطل أوكي ودها عندن يوليهيد سوست تياك أبتشانو يكرر ودها عندن يوليهيد حكم تولي المرأة منصب الإمارة لأن داتشنو سيتوش لكن من يتدرق إنيا يا الله باريانا يا الله باريا وشنن بيجاتشن عندنا قرية اللب سلزيه الله عند الزيهنو قال إشي قيتاي يهنو مفلقو قال الله سبحانه وتعالى إشي سيتوكو أهون بفج وفجوات وسداتشو فجتارقاتشو بلوات قال إشي قيتاي هلو كالله يمتا إشنو مكنياتهم الله الله نو إنيا باريا وشنن سلزي من علي عندي ست ألو تتولى المرأة منصب الإمارة أو منصب القضاء قادي لمهن تشلالك ويم يأقريتو ماري ويم تكلاي منستر ويم منستر لمهن تشلالك قال العلماء دلت السنة ومقاصد الشريعة والإجماع جميع العلماء أن يدينوا مسرة من عليه على أن المرأة لا تتولى منصب الإمارة أميرة تونم مريعة تونم ولا منصب القضاء قادمة تونم خلاص بزيه نزقون دموش لمن لمن لمن بلندان طيق يهنو دينو يميلو نقدي سيت يميهون لشنا يميتك مشنا قرمر طول شال الله إنبي بلاش سري قفتر ترتر بلاش سري لبسش إني يا قريتو ماري ولم قاعد هنا له قالش من قدو كفتنو هيجنا هوني هوني كذا هلا وتأتو تعرلش إن شاء الله سلزي سيت متسرع ويتوسنا نقرنو سيتوش باللبت بوتات سرالش حجاب عرقا بمان يوم بوتات سيتوش اللبت سرالش قرآن تاسكرا لش دين تاسكرا لش بهوسبيتالم لما سرات جلالت حجبا قن سيتو جلو بتبوتا بيتشا وندوش يمتو لخبط عنا اختلاط إلي اللو بوتا لما سرات جلالش أما يا أقريتو مري ወይም የአገሪቱ ቃዲ ሙፍቲ ወይም እንደዚህ ወይም ደግሞ የጦር እንትን አዛዥ ምናምን የሁሉ ነገር ለሴት አይበቃም በዲናችን። ሀያ ሁለተኛው ጥያቄ ሀል አነዘር ልልመርአ አልአጅነቢያ ፊ ረመዳን ላ ፊ ረመ ናም في رمضان الى في رمضان هل النظر للمراه الاجنبيه في رمضان جائز يفسد الصوم يعني صومن يا فرسال يسيت فيت بتاعتنا اندزي يعني راسوات يعني فيتوا منا من ما بس برمضان صوم غزي رمضانون يا فرسال وي يلال علماء شو منالو يقول في رمضان أو في غير رمضان لا يجوز لأنه يسبب الفتنة فتنة سلمي فتر فتوان مشفنا اللبتنجي برمضان هون ويمكن رمضان وش حكمه عندنا برمضان بتعم حرامنا برمضان قال هون دمو للا من يميل بالي اللم ست سونتوان بمول شفنا فتوان تشفنا مهدا اللبات ወንዶች ማየት የለበትም። ይህ ስል እንግዲህ አንዳንድ ዑለማዎች አሉ ልክ ነው ዒልሙን እንዳንደብቅ ነገ አላህ እንዳይጠይቀን፣ አንዳንድ ዑለማዎች አሉ ፊትና ሁለት እጅ ቢከፈቱ ምንም አይደለም ያሉ አሉ፣ ሌሎቹ ደግሞ ላ ሴት ሰውነቷ በሙሉ አውራ ነው ያሉ። ማስረጃው ግን ሐዲሱና ቁርአኑ ትክክለኛው ማስረጃ የበዙበት ግን ست سونت وابا مولو عورانو مش شفنا اللبات إلال. طيب هاي سوستين يوتياكي تبرج المرأة في حال صلاتها صلاة السجد قد يلا تمسيت راسوان تكشفا إجوام تكشفو باتوان يتايي بتسجد، إذا كان تبرجها في حال صلاتها فصلاتها باطل صلاة باطل نو. ይህን ጥያቄ ያመጣሁት ለምን መሰላችሁ ወንድሞች? እናንተ ታውቃላችሁ ልክ ነው ሰውነቷ በሙሉ መሸፈን አለባት በሰላት፣ ፊትዋና እጇ ብቻ ቢከፈት ወንዶች ከሌሉ ማለት ነው መከፈት አለበት፣ ፊትዋና እጇ መከፈት አለበት በሰላት። እኔ ግን ይህን ጥያቄ የመረጥኩት ለምን መሰላችሁ? ተመልከቱ ወንድሞች እህቶች ሁላችሁ፣ ብዙ ሴቶች አጭር ልብስ ይለብሳሉ፣ ለምሳሌ ሚዲ ከጉልበት ትንሽ ታች ብሎ ይለብሱና ሸርሸፍ የሚባል አለ እንደ ነጠላ ሰውነታቸው በሙሉ የሚሸፍነው ላኪን ስስ ነው። ባትዋ እንደዚህ ብለ አይ ባትዋ ሲጥ በጣም ትላለ ባትዋ ይታያል። እጅዋ ለምሳሌ ጉርድ እጅጌ እንትን እጅጋው በጣም እስከ ክንድዋ ነው ሙሉ አይደለም። ስስ የሆነው ሸርሸፍ ወይም መስገጃ ስስ የሆነው ነጠላ አይነት ከለበሰች ሰውነቷ በሙሉ ይሸፍናል፣ ግን ስስ ስለሆነ እጅዋ፣ ክንድዋ፣ ባትዋ ይታያል፣ አንገትዋ ይታያል። هذه الصلاة ألف سنة بتسجد بزيه يا ألف سنة صلاة باطل فرس نوال. أوكي إذن مشفنوا أدلم يمتايو የተሸፈነችበት ጨርቅ እንዴት ነው? ስስ ነው? ትራንስፓረንት ነው? አይሆንም። 24ኛው ጥያቄ ከመጨረሻው ጥያቄ በፊት ማለት ነው حكم ذهاب المرأة للعمرة بدون محرم ይህ ብዙ ጊዜ ነው ነገርኳችሁ፣ ብዙ ጊዜ ነው የተጠየቁትና ብዙ ጊዜ ነው የመለስኩት። ይሄ እና አንዲት ሴት አለ መህረም ወደ ዑምራ መሄድ ወይም ወደ ሐጅ መሄድ ሴቶች ተሰብስበን እንሄዳለን። እሺ አሰሪያችን ጥሩ ሰው ነውና ከሚስቱ ጋር እንሄዳለን አለ መህረም። ወደ ዑምራ እና ወደ ሐጅ መሄድ አለ መህረም ምንድን ነው? قال العلماء اما عمرتها التي اخذت بدون محرم فصحيحة عمره ትክክል ነው። እኔ እንደዚህ ብለ ነው የመለስኩላችሁ ስንት ጊዜ على محرم عمران حج بالتارق عمران حج تككلنا أي فرسم، ولكنها لعلماء شو تأثم وانجل نيانج بسفرها بدون محرم وعليها التوبة. توبة معرفة اللبات ምክንያቱም ስትሄድም ወንጀለኛ ሆነች ነው ያዳችው፣ ስትመለስም ወንጀለኛ ሆነች ነው የተመለሰችው። ያኒ ዑምራውና እንትኑ ግን ትክክል ነው፣ የሚያፈርሰው አይደለም። ጠይብ ምን ፋይዳ አገኘ? አላህ የተቆጣባት ሄዳ፣ አላህ የተቆጣባት ተመልሳ፣ ዑምራ ምን ያደርግለታል? እንግዲህ አለመሕረም አትሂድ ነው የሚሉ ዑለማዎቹ። ነቢያችንም እንደዚህ ዑለማዎቹም ሰሓባዎቹም እንደዚህ ስላሉ መሕረም ካላገኘሽ አላህ አይጠይቅሽም እኮ። ምንድን ነው የፈለግሽው አንቺ? እኔ አንድ ነገር አለ ወንድሞች፣ መሄድ አለብኝ ብላ ክርትና አለመሕረም ትሄዳለች። ምንድን ነው የፈለግሽው? የፈለግሽው አጅር አይደለም? እሺ አንቺ ወንጀል ወንጀል ሰብስበሽ ሰብስበሽ ትመጫለሽ። ጠይብ አጅር ፈልገሽ ሌላ እኮ አለ፣ አጅር የሚገኝበት ነገር ብዙ ነገር አለ። አንቺ በሐጅ አትጠየቅም፣ በዑምራም አትጠየቅ መሕረም ከሌለሽ። አላህ ስብሓነ ወተዓላ አፉ ብሎሻል። ላ እኔ ዑምራ ማድረግ አለብኝ ብለሽ ከአላህ መከራከሩ ምን ይበጃል? ወንድሞች መሕረም አለሽ የለሽም፣ ኸላስ እኔ አልጠይቅሽም አለሽ አላህ ስብሓነ ወተዓላ። አትልፊ፣ ብዙ ነገር ልፋት አለው፣ ገንዘብ ማጥፋት አለው፣ ሁለተኛ ነገር ደግሞ የአላህ ቁጣ አለብሽ ምናምን አለ። ላ እኔ ሐጅ አደርጋለሁ ዑምራ አደርጋለሁ ካልሽ አድርጊ። ዑምራውና እንትኑ ሰሒሕ ነው፣ ላኪን አጅሪ ከፈለግሽ ብዙ አጅሪ የሚገኝበት እኮ በሺ የሚቆጠር ነገር አለ። ለምሳሌ እኔ ልንገርሽ፣ ከምንድ ነው የምትመጪው? እስቲ ከአዲስ አበባ ወይም ከሪያድ ወደ ሐጅ ስትሄጂ ቢያንስ ቢያንስ 6 ቀን ሊያስፈልግሽ ነው። ሐጁ 6 ቀን ይወስዳል ቢያንስ ነው ይህ ነገር። ምክንያቱም 6ኛ ቀን ከሄድክ 7ኛ ቀን ወደ ሚና ትሄዳለህ፣ በሚና 3 ቀን ትቆያለህ። እንደገና 4ኛው ቀን ሐጅር እንትኑ ረሚል ሐጀራት አድርገ ወደ አድርገ ምናምን እስከምትመለስ 6 ቀን በመንገድ 1000 ኪሎ ሜትር ነው ከሪያድ ስትሄድ 1000 ኪሎ ሜትር ስትመጣ ቢያንስ ቢያንስ 6 ቀን ያስፈልግሻል አይደለም? ጠይብ እስቲ እኔ እውነት የልንገርሽ፣ 6 ቀን ሌትና ቀን ቁርአን ቅሪ እስቲ፣ ቁርአን ቅሪ እስቲ። 2 ጊዜ ነው የምታኸትሚ ቁርአን፣ ቢያንስ ቢያንስ 1 ጊዜ ልታኸትሚ ነው ቁርአን። በስድስት ቀን ሌትና ቀን ከቀራሽ ቢያንስ ቢያንስ ወይም 2 ጊዜ ወይም 1 ጊዜ ኩትማው ወይም ቁርአኑ በሙሉ ትቀሪያለሽ። ስንት አያት አለው? 6300 ምናምን አለው። በየአያው ስንት ሐርፍ አለ? ስንት ቃል አለ? ኧረ ብዙ ሺ ነው። በየቃሉ ስንት ፊደል አለ? ኧረ ብዙ ብዙ ሺ ነው። እሺ ታውዘንድስ አንድ ሚሊየንስ አጅር በአስር ካባዛኸው ሚሊየንስ አጅር ይዘሽ በስድስት ቀን ቁጭት ያለሽ። ሐጅ አርጋ የመጣች በአላህ ቁጣ ሄደች፣ በአላህ ቁጣ ተመለሰች፣ ሐጁ ወይም ዑምራ አገኘች፣ አላህ ይቀበለው አይቀበለው ማናቅም። ስለዚህ አንቺ ትበልጭ ያለሽ። ቤት ቁጭ ብለሽ ቁርአን የቀራች ሴት ብዙ ቁጥር ስፍር የሌለው አጅር ታከማች ያለሽ ማለት ነው። እሺ የመጨረሻው ጥያቄ 25ኛው ማለት ነው። ተዘወጀች ኢምራአ ወጡሊቀት፣ አንዲት ሴት አገባች እንደገና ተፈታች። ثم تزوجت مرة أخرى ولتنيا دمو أقباج وأنجبت عدة بنات أمست ويم سدست ويم أرات لج سيت لج ولدج لدقمو عبدو أقبات عبدو خديجان أقبات كان دامت بوهالا سات ولد مالتنو تألقات آهون مصطفى متأنا يجن خديجة أقبات አምስት ሴት ልጅ ወለደች። ኦኬ ወአንጀበት ዒደት በናት ፈሀል ጠሊቅሃ መጀመሪያ የጠለቃት አብዱ መጀመሪያ የጠለቃት ዩዕተበር መሕረመን ሊበናቲሃ ሚን ዘውጅሃ ታኒ ሁለተኛ ያገባችው ወንድ ከሱ አምስት ልጃገረዶች ወልዳለች። ያ የመጀመሪያው ባልዋ ለነዚህ ሴቶች መሕረም ነው? ፊታቸው ሊያያቸው ይችላል። ከነሱ በአንድ ቤት ቁጭ ለማለት ይችላል። አንዲት ሴት ለምሳሌ ከዛ ልጆች ከዚህ እንትን ልትሳፈር ትችላለች። መሕረም ነው ወይ? አንደኛው ባልዋ ከሁለተኛው ባልዋ የወለደችው ሴቶች መሕረሟ ነው? ተማም طيب، يحرم على الرجال نكاح بنات المرأة. يمسته سيتوش ماقبات حرام نو. أوكي؟ المدخول بها. انقدي هو لتنياو بال أقبوتو ولا دلات. سلزي لجوشوال ماقبات كل نو. مقناتو أنتن دابات نو متكوترو. ويعتبر محرما لجميع بناتها ما قبل الزواج وما بعده. سنزي عبدونا مصطفى يخرج بالوش ناتشو عبدو أقباتنا كأن دامت بوهالا ساي ولدو فتات مصطفى متانا أقبات سوست الجاقرج ولدي النزي الجاقرج بمولو لعبدو محرمات شونو مكناتهم يمستو لجوش سلوهونو كنقا الله شون دموش يمستو لجوش سلوهونو كليلا سو بيهونم سلزي السون دابات هونو محرم يهونا مالتنو اوكي بزيهن قديه إزالة إياك وشو هاي أمست إياك بزرزر بسفي سلا تقلتو كان نزي هون إني هون كومنتار لم يمتساطو ثون دموش إيه كومنتار يستطبتم قرد علي علماء شم ملسنو هون لما تأيك تشلال لاتشو على بزيات إياك كلل دمو السلام عليكم ورحمة الله وبركاته بيه نوتا ورحمة الله وبركاته. ይሰማሉ? ለሰማ መስለኝ ስሚላ ኦኬ አልሐምዱሊላህ ጀዛኩም الله خير جزاكم الله خير جزاء استاذ ابو محمد اولا ربنا يجعله في ميزان حسناتك ربنا يبارك لك في علمك امين አንዳንድ መብራሪያ የምፈልጋቸው አሉ استاذ ስለዚህ አሁን አንድ ጠይቄ ወርዳለሁ ለገና ተመልሼ እንመለሳለሁ የመጀመሪያ ጥያቄ ጥያቄ 16ኛው ነበር መሰለኝ الذبح على الميت ለሞታን ሰዎች የምናረገው እርድ ወይም ደግሞ ሰደቃ ጥያቄ ሰደቃ ላይ ነው ለሆነ ሰው ከሞተብን ሰደቃ ልናርግ ማለት ልናርድ እንችላለን እና ለየቲም ፉቀራ እና ለመሳኪን ነው ማብላት ያለብን ብለናል ወደ መስጂድ ብንወስደው ኡስታዝ እንግዲህ እዛ የተቸገሩ ወይም ሪስክ ቤት መሄድ የማይችሉ ብለን በተለይ እዚህ ሀገር መሳኪኖችን ለማግኘት ይከብዳል እና ደግሞ እዚሁ አካባቢ ላረክ ከፈለኩ ወደ መስጂድ ብወስደው እንዴት ነው ወደ መስጂድ ብወስደው እንዴት ነው ማይክሪ እንደገና መለሳለሁ ኢንሻአላህ ታቀው ግልጽ ነው ግን ለፍ ወደ ወራን አለው ታቃላችሁ ለፍ ወደ ወራን ያኒ እጥፍ ብለህ ሽሉክ ብለህ አንድ ነገር ማግኘት እኔ እንጃ በማርያ ምን ይባላል ለፍ ወደ ወራን ወንድሜ ሰላማት አንድ ነገር ልጠይቀ ሰደቃ ለፉቀራ ለመሳኪን መሆኑ ተቀብለዋል አምነውበታል አይደለም ሁላችንም አምነውበታል በመስጊድ እስቲ ሁለት በጋርደህ ወጥ አርገህ እንጀራ አርገህ ምን ምግብ አርገህ ለምሳሌ በመስጊድ ወሰደው በመስጊድ አንድ 80 ሰዎች አሉ የሚሰግዱ ቢላሂ አለይክ ልጠይቀ በአላህ ነው የሚጠይቀ ከነዚህ 80 ሰዎች የሚሰግዱ ፈቂሮች የተባሉ ዘካትና ሰደቃሚ የሚገባቸው ስንት ሊሆኑ ነው በመስጊድ ቆ እኔ እናንተ ነው ያለነው እዛ በመስጊድ ወስደ 80 ሰዎች ከበሉ ያኒ 80 በመቶ ያላቸው የማይገባቸው ሰደቃ ነው አስለን መስጊዱ አሁን እንኳን አንተ እንዳባባልህ ምንድነው በመስጊድ ከወሰድከው ያሉ 80 በሙሉ ፈቂርና ምስኪን ነው ማለት እኮ ነው ሳይታወቀህ እንደዚህ ነው ያልከው ላኪን ላ ለምን መስጊድ ተወስደዋለህ አንተ ከፈለክ ወደ አዲስ አበባ ላከው ገንዘቡ ገጠር አለ ስንት ምስኪኖች አሉ ስንት በጣም ሂሳብ የባሰባቸው ሰዎች አሉ እዛስ ላከውና 1000 ብር ወላ እንደዚህ ሁለት በጋርደው ለምስኪን ያከፋፍሉት ይሄ ቀላል ይያለ ልክ ነው በአሜሪካ ምስኪን ልታገኛት ይችላል ላኪን ላከው ወደ አገር ብዙ አሉ ላኪን ወደ መስጊድ መውሰዱ ማን ነው የሚበላው የሚበላው እኔ እናንተ ነኝ አምስት ካሉ ምስኪን 10 ምስኪን ካሉ እነሱም ይበላሉ ላኪን ሰደቃው በሚገባው ቦታ አልተሰጠም። ማይክ ፍሪ። ሰላማት ለሱ ብዬ ነበር። ይቅርታ ጥያቄ ያለኝ እኔም ኡስታዝ፣ ሶላቱ የተቋረጠበት አንድ ሰው ወይም አንድ ሴት ሶላቷ ከተቋረጠባት ቅድም ባሉት መሰረት ማለት ነው፣ አንድ ሴት ሶላቷን የሌላ ሴት ካቋረጠች ወይም ቅድም የጠቀሷቸው ሶስት ነገሮች አሉ፣ በዛ አማካኝነት አንድ ሰው ሶላቱ ቢቋረጥበት እንደገና በአዲስ ሲጀምር ካቆመበት ነው መጀመር ያለበት ወይስ እንደገና በአዲስ አንድ ብሎ ነው መጀመር ያለበት? ሶላቱን ጥያቄው ግልጽ ነው ኢንሻአላህ። ካቋረጠበት ነው የሚቀጥለው ወይስ እንደገና አንድ ብሎ ነው ከመጀመሪያው ረካ ነው የሚጀምረው ነው ጥያቄ ኢንሻአላህ። ጀዛኩሙላሁ ኸይር። እሺ ሙርድዋን፣ ሰላቱ ከተቋረጠ ከፈረሰ ብለሻል። ኸላስ ከፈረሰ እንደገና ነው የምትጀምረው እንጂ ሰላቱ እኮ አልተቋረጠም፣ ፈረሰ እንጂ። ለምሳሌ እኔ ምሳሌ ልስጥሽ። አሁን አንቲ እየሰገድሽ በሁለተኛው ረክዓ ሱረት አልፋቲሓ ሳትቀሪ ወደ ሩኩዕ ወረድሽ። ከዛ ሰሚዐ አላህ ሊመን ሐሚዳ አልሽ። ወደ ስጁድ ወረድሽ። ወደ ስጁድ ከወረድሽ በኋላ ለካ በረክዓው ቁመሽ እያለሽ ሱረት አልፋቲሓ እንዳልቀራሽ ትዝ አለሽ። ሱረት አልፋቲሓ ደግሞ ዋጅብ ፈርድ ነው። አሁን እዚህ ላይ ምን እንላለን? ሰላቱ አልፈረሰም። ምንድን ነው የሆነው? አንድ ረክዓ ብቻ ነው የፈረሰችው፣ ምክንያቱም ሱረት አልፋቲሓ ስለሌላት። ምን ታረግ ያለሽ? ዙሁር ከሆነ የምትሰግጂው ወደ አምስተኛው ረክዓ ትመጭና አምስተኛው ረክዓ ትሰግጃለሽ። ፒክቸሩ ስናየው አምስት ረክዓ ነው የሰገድችው፣ እውነተኛው ግን አንዷ ረክዓ አጉል ነች ፈርሳለች እና የእሷን መተካት ብለሽ አምስተኛ። ይህ እንትን ይባላል ያኒ የፈረሰው ነገር ወይም የጎደለው ነገር ማሟላት ነው። ይህ ግን ፈርሰዋል ካልን ግን ጠቅላላ ሰላቱ ነው የሚፈርሰው። ስለዚህ እንደ መጀመሪያ ነው የምትጀመሪው። ማይክ ፍሪ። ሰላሙ አለይኩም ወረህመቱላህ ወበረካቱ። ይሰማል? ባረከላሁ ፊክ ኡስታዝ። የእኔ ጥያቄ ያው እዚህ ብዙ ጓደኞች አሉ፣ ወይ ደግሞ ከጓደኞች ሁለት አሉ ቦይፍሬንድ እና ገርልፍሬንድ ሆነው አብረው ይኖሩና ሙስሊም ናቸው ሁለቱም፣ ኒካህ ሳያስሩ ማለት ነው። ዩሮፕ ያው እንደዚህ ነው አብዛኛው ጊዜ። ና ኒካህ ሳያስሩ በፍቅር እንደዚህ ቦይፍሬንድ ገርልፍሬንድ ሆነው ይኖሩና ከዛ በኋላ በኒካህ በሐላል እንዲያርጉት ይፈልጋሉ። እና ሸርዕየን እንዴት ነው ህጉ ወይ ፕሮሰሱ ምን ማድረግ አለባቸው በሐላል እንዲሆን ግንኙነታቸው ማለት ነው? ባረከላሁ ፊክ። እሺ፣ ይህም ጥያቄ ብዙ ጊዜ ተጠይቋል በዚህ ፓልቶኩ እና ተመልሰዋል፣ ግን ደግሟል እንሻአላህ በመሳጠር። መጀመሪያ አልሐምዱሊላህ እንኳን ቶባ አሉ እና ቶባ እንኳን ሰጣቸው አላህ ስብሓነ ወተዓላ። መጀመሪያ ደረጃ መጀመሪያ የሚያስፈልገው መጸጸት አለባቸው። መጀመሪያ ሁለቱም አልቅሰው ወንጀል እንዳደረጉ በወንጀል እንደነበሩ ለአላህ ለጥ ብሎ በመሬት ማልቀስ አለባቸው፣ መጸጸት አለባቸው። ይህ አንደኛው ነው። ሁለተኛ ቶባ ካሉበት ደቂቃ ጀምሮ መለያየት አለባቸው። አበደን በቴሌፎኑም ሊያነጋግራትም አይችልም፣ ምክንያቱም ሚስቱ አይደለችም። ወይም ደግሞ ዝም ብሎ አይደለም ሚስትና ባልና ሚስት ካልሆኑ የማይነጋገሩት ነገር አለ፣ ፍቅር ምናምን አይፈቀድለትም። ፊትዋም ለማየትም አይፈቀድለትም። ከዛ ቶባ ካሉበት ጊዜ ጀምሮ ሐራም ነች፣ መለያየት አለባቸው። ስንት ሆኑ? ሁለት። ሶስተኛ እንዳይመለሱ ቁርጥ ያለ ውሳኔ መወሰን አለባቸው። አልዓዝም ይባላል። ሸርጦች ነው የምነግርህ። አንመለስም ብለው ቁርጥ አድርገው ነገሩ መቁረጥ አለባቸው። ሶስት ሆኖ አይደለም። አራተኛ ላቡደ ሚን ተብሪአት ራሒም ያኒ ማህፀኗ ምን እንዳላት እንዲታወቅ ሶስት ጠሃራ እስከሚመጣ ወይም ሶስት የወር አበባ እስከሚያልፍ መለያየት አለባቸው። ሶስት ለምሳሌ አሁን ተለያዩ አይደለም። እሺ የወር አበባ ይጠብቁና አንዱ የወር አበባ መጣ እንደገና ሁለት የወር አበባ መጣ። እንደገና ሶስተኛው የወር አበባ መጣ። ታጠበች። ከዛ በኋላ ከአባቷ ጠይቆ በአዲስ አቅድና በአዲስ መህር ያኒ ማግባት ይቻላል። ላኪን የሚከሰተው ያለው ነገር ግን በጣም የሚያሳዝን ነገር ነው። እሱ ምንድን ነው? እኔ ብዙ ጊዜ ነው ይህን ነገር የተጠየኩት። በመጅልሳችን አንዷ ልክ አሁን ወንድማችን እንዳለው ባልና እንትኑ ገርልፍሬንድና ቦይፍሬንድ ሆነው ይኖራሉ። ለሶስት አመት ኖሩ። ከዛ መጥተው ነገሩኝና እንደዚህ እንደዚህ ያሉኝ። እኔ ላኩላቸው፣ ምንድን ነው የምታረጉ? ቦይና ቦይፍሬንድና ገርልፍሬንድ ሆናችሁ እንገናኛለን፣ ሴክስ እናደርጋለን። ጠይቅ። ሴክሱ እንዳለው ይቀጥል፣ ላኪን ኢንተርቫል አድርጉ። መጀመሪያ ተባበሉ፣ ከዛ በኋላ ደግሞ ከአባትዋ ጠይቀህ ኒካህ አድርገህ ሴክሱን ቀጥሎ አልኳቸው። ሀላል እንዲሆንላችሁ አግባት ማለቴ ነው። ግን ለዚህ ሸርጦች አሉት ብዬ እነዚህ አሁን የነገርኳቸው ሸርጦች ነገርኳቸው። ምን አለች ልጅቷ ታውቃላችሁ? ሁሉም እቀበለዋለሁ፣ ግን ከሱ ተለይ ማለት ሶስት ቀንም ከሱ ሊለይ አልችልም አለች። ወላሂ ቁል ለኩም ሰራሓ እንስሳ ነች አውሬ ነች አላቅም። የፈለገውን ተውባማ ተውባ እንላለን። ተውባ እኮ ናቁት እኮ ተውባ ተውባ ኢለላህ መሰላቸው እነሱ። ላ ተውባው መጸጸት አለ፣ ማልቀስ አለ፣ አንጀትህን ያኒ ጀርባህን መሰበር አለ፣ እንደገና አልመለስም ብለህ መቁረጥ አለ፣ መለያየት አለ። ይህ ሁሉ ትቶ ተውባማ ተውባ እንላለን፣ ግን ከሱ ተለይ ማለት ለሶስት ቀን አልችልም አለች። እንደዚህ ብሎ ነገሩኝ እና አዘንኩ ሐቂቀተን። ስለዚህ ተውባው ቀላል አይደለም። ከባድ ተውባ ማለብት አለባቸው። ሁለተኛ መለያየት አለባቸው ነው ምለው። እሺ ማይክ ፍሪ። ረህመቱላሂ ወበረካቱ። ይሰማል ያ ጀማ? ሰላም አለይኩም ወረህመቱላሂ ወበረካቱ። ጀዛኩሙላህ ኸይር ኡስታዝ። ቅድም በጠየቁት ዩሮፕና አዎ ኡስታዝ ንባባ ነኝ። እምቢ ብሎኝ ነው ኡስታዝ በዚህ የገባው። ቅድም ዩሮፕ እና አሜሪካን ሲኖሩ ያው በቀብር የቀብሩን ጥያቄ ነው። ምናልባት በላጤ መልክ ብዙ ሰዎች ወይ ጉድ፣ አብሽር አብሽር፣ ሰላማት አፍበሉ ያ ጀማ። በላጤ የሚኖሩ ሰዎች አሉ። ያኒ ሰው ለሰው አይፈላለግም። አንድ ሰው ግፋቢል ብቻውን ኖሮ ሞቶ እንኳን ወላሂ ኡስታዝ ቤት ውስጥ 7 ቀን 8 ቀን ሳይታይ ሬሳው ገምቶ በስብሶ ነው የሚገኘው። ያንንም የሚያገኘው ምናልባት የአፓርታማው ጎረቤት ሽታ ደርሶት በፖሊስ ከዛ ያ ፖሊስ ወስዶ ነው ወይ ያገኘበት ቦታ ይቀብረዋል፣ ወይ ከክርስቲያኑ ጋር ይቀብረዋል። ያኒ መላ የሌለው ቀብር ነው የሚቀበረው። እነዛስ እንዴት ነው የሚታየው? በተለይ ላጤ ለሆኑ ወይም ባልና ሚስት ኖረው ተለያይቶ ሲኖሩ ከዛ እሷ ወደ ሌላ ቦታ እሱም በሌላ ቦታ እንደ አሁን ሙስሊም የሌለበት የሚኖርበት ቦታ አለ። የኔ ቢጤ ማለት ነው። አላህ አምጦ አንድ ነገር ቢመጡ እነዚህ ልጆች ህፃኖች ናቸው። እኔ የት ነው የምቀበረው? እስላም ቦታ ልቀበር፣ ክርስቲያን ቦታ ልቀበር? እኔ ማውቀው ነገር የለም። ንዛዜ ባስቀምጥ እነሱ ንዛዜዎችን ላያከብሩ ይችላሉ። ይሄ እንዴት ነው የሚታየው ኡስታዝ? ማይክ ፍሪ። ይሄን መልሱልኝ። አፍበሉን ያ ጀማ፣ ስሜን ቀይሬ ስለገባሁ። ኦኬ ሉባባ፣ አሁን እኮ የጠየቅሽኝ አንድ የተዘጋ በር አለ፣ በሩ ደግሞ ቁልፍ የለውም ለመከፈትም አይቻልም፣ እና እንዴት እንክፈተው ነው የምትይኛለሽው። ነገሩ እኮ አሁን ዝግ ነገር ነው። አንቺ ለምሳሌ በአንቺ እንውሰድ፣ አንቺና ልጆችሽ ህጻኖች ናቸው። እሺ አሁን ሙተሻል። አንቺ ለምሳሌ ንዛዜ ጽፈሻል፣ ልጆቹ ሊያነቡት አይችሉም። ባልሽም ሙኪን አለ የለም አላቅም። አልሙሂም በሩ ተዘግተዋል። እንግዲህ አምጥተው መዘጋጃ ቤት አምጥተው ከቀበሩሽ ከጉድጓድ ቆፍረን አሁን ወደ ሌላ ንወስሽ አንችልም። እና ማስቀመጫው ራሹ የተቀመጥሽበት አንቺ የመረጥሽው ነው፣ ወይም ደግሞ በግዴታ ሊሆን ይችላል። አላ ኩል ሓል እኔ ሸርዑ ነው ምነግርሽ። ከተቀበርሽ በኋላ ና ጊዜ ካለፈ ግን ምን እናድርገው የሚለው እስካሁን ድረስ ዑለማዎቹ አልተናገሩ። ምክንያቱም ይህ ነገር እስላም ሆነው በክርስቲያን ወይም በካፊሩ ቀብር መቀበር የለበትም ከተቀበረስ خلاص عملو ይዘህዳል عملون የሚያዋጣው እንጂ መሬቱ አይደለም ከክርስቲያን ተቀበር ከይሁድ ተቀበር ወይም ከእስላም ቤት እንትን መሬት ተቀበር عمله ብቻ ነው የሚያስወጣ لكن በሸርዓችን በላይ ላይ በዚህ በፍርዱ እንትን سنል ግን እስላም ሆኖ እስላሞቹ ያወቁ ያዩ በክርስትና ወይም በይሁድነት ወይም በካፊሮቹ እሱ ቆይ አይታሰብም ወንድሞች ሟቹ አይጠየቅም የሚጠየቀው የሚደፍኑት ሰዎች ናቸው ስለዚህ መዝጋጃ ቤት መጣ ካፊሯ መንግስት ዝምብላ በትቀብርሽ والله እንግዲህ ሟቹ የመረጠው ቦታ ነው ምን ይደረግ እንግዲህ እና አላህ አግራላችሁ አላህ Subhanahu Wa Ta'ala እንግዲህ ንዛዜው ጽፋችሁ ለተላልቅ ሰዎች ብትሰጡ ነው እንትን የሚለው እና ይሄ ነው መርሱ እንግዲህ የተዘጋ እንትን ነው የሰጠችን አሁን ማይክ ፍሪ السلام عليكم ورحمة الله تعالى وبركاته جزاكم الله خير أستاذ أنا أقرم من قرون عن طيال له هلتنا قروتش واندم وچه توچه اندي سموت سلفا لكم إن شاء الله يامن ديناو بزوه توچه بنيه بال له بتاقر اندي ما يوم عالتين يال لباب السرعة تاچو بتامي تقواد لهنو سوري لبسو ويم لاون شفافي هون اللسس لبس لبسو ሰውነታቸው እየታየ ቅርጻቸው እየታየ ጁማዓ ካልሰገን ብለው መስጊድ ላይ ሲተራመሱ ይታያሉ ህቶቻችን ማለት ነው። አንደኛ ጁማዓ ዋጅብ አፈነባቸው ወቀርና ፊቡዩቲኩና የነሱ የተሻለ ነው ማለት ነው። ግን ግዴታ እንደሆነባቸው ወይ ካለባበሳቸው በደም አላሁ ተዓላ በሚፈልገው መልኩ አይደለም የሚሄዱት። ጁማዓ ካልን ሄድ ብለው ጁማዓ መስጊድ ላይ ሱሪ ለብሰው ውጪ ስትወጡ ስንወጣ እዚህ ሀገር ማለት ነው። ሸፋፍ ለብስ ለብተው እጃቸው አንገታቸው እየታየ ጁማዓ ሶላ ሰገርን ብለው ካልሰገርን ብለው ጁማዓ ላይ መስጊድ ላይ ሲተራመሱ ይታያሉ ህቶቻችን ማለት ነው። አንድ ይሄን እንዴት መክሯቸው ካንቱ መስክሩ እንዳገኙ ፈልገን። ሌላው ደግሞ ሰው ሲሞት ሰደቃ በተመለከተ ነው። እዚህ ሀገር አሁን ኡስታዝ ቅድም እንዳልኩት አሜሪካ የምንኖር ሰዎች እገሌ ምስኪን ነው ሰደቃ ይገባዋል የሚባል ሰው የለም። ምግብን በተመለከተ ማለት ነው። ግን ሰው ሲሞት ከአገር ቤት የሚሞት እዚህ የሚሞት ከታዛው ቤት መሳ ሰዓት ደርሷል ራስ ሰዓት ደርሷል በቃ እዚያ ይሄዱ የሞቱ ሰዎች ብዙ ሰዎች ሲያጨናንቁና ሲያስቸግሩ ይታያል ማለት እና ይሄን ነገር والله እንደው ካንቱ ቢት መክሯቸው ምክንያቱም አንደኛ የሞተበት ሰው እሱ ዝግጅት አዘጋጅቶ መሳ አዘጋጅቶ ራት አዘጋጅቶ መከራውን ማየቱ በጣም አስቸጋሪ ነው እዚህ ሀገር እንደማየው ማለት ነው ምክንያቱም ሰጣል ከታዚያው ቤት ምግብ ዛሬ የምሳ ሰዓት ነው የራስ ሰዓት ነው የምን ሰዓት ነው ብሎ ነው የሚሄድ እነዚያ የሞተባቸው ሰዎች በጋርዴው ውጣ ወረ አገር ቤት ስንት ምስኪን ስንት የቲም ወንድሞች ልጅ ይያለ ወዲያ በመላክ ፈንታ እዚህ ያለውን ህዝብ የምሳ ሰዓት ደርሷል የራስ ሰዓት ደርሷል ይያለ የተጠራርቶ ይሰባሰባል ሲበላ ያመሻል እና እኔም ኡስታዝ ይሄን ነገር እዚህ ሀገር የሞተበት ሰው ወንድም ደግሞ ከአገር ቤት የሞተባችሁ ዘመድ የሞተባችሁ ሰዎች እዚያ የሞተባች ወንድምም ከሆነ የቲሞች አሉት የቲሞች ነው ጥሎ ነው የሄደው እዚህ ያለውን ሰው ሰብስበ ዛሬ ሱብራቱ ነው መሳ ነው ብዙ ነገር ይሄን ሁሉ ወጭ ከመታወጣ ኡስታዝ እንደው እነን በትመክሯቸው ኢንሻአላ ምክንያቱም ገንዘቡን ለየቲሞቹ ለወንድም የሞተው እዚያ እርግጠኛ ነኝ ልጆች አሉት እዚህ ማንንም ሰው ሰብስበ ስንት ዶላር 500 400 1000 በላይ ነው ዶላር ኮስት የሚያደርግ እዚህ ያለውን ሰው ሰብስበ ለማብላት 2000 ሊሆን ይችላል እንደ ህዝቡና እንደ አካባቢው ማለት ነው። ያን ሁሉ ከ2000 ዶላር ኮስት የሚያደርግ ገንዘብ አውጥተህ እዚህ ያለውን ህዝብ ሰብስበ መሳ ነው ራት ነው ምን ይያል ከመታበላ ወንድም እዚያ የሞተው ሰው እህቶች ልጆች ህፃናቶች ትቶ ነው የሄደው ለሱ ለየትሞቹ ብትልከው አይመረጥም። እና ደግሞ አንደኛ ይሄ ሁለተኛ ደግሞ ሷዴቃ የሚለው ነገር ኡስታዝ በአገራችን የተለመደው ምግብ ፈትፍቶ ማብላት ብቻ ነው። አሁን ኡስታዝ ቀድም እንዳሉት ሰደቃ ማለት እኮ በግንዝ በመግብ ብቻ የተወሰነ ነገር አይደለም። ለምሳሌ ኡስታዝ እንዳሉት መድረሳ የሚሰራበት ቦታ ላይ ሰደቀቱ ጃሪያ ገንዘብ ሰደቃ ነው ልብስ ሰደቃ ነው የሰደቃ በሩ ብዙ ነው ግድ ምግብ ብቻ አይደለም። ምግቡን አዘጋጅተው በአገራችንም ከሆነ ነጋዴዎች ብቻ ናቸው ዲሆች ከውጭ ከበሩ ዘበኛ ተቆሙ والله ነው ማለት ኡስታዝ እኔ በማውቀው በአገሬ በአካባቢ ወልዲያ የምትባል ከተማ እንግዲህ ወይንም ደሴ ታቃለሁ ኡስታዝ ደሴ ምናምን ስታወር ሰምቻለሁ ባለው ደሴ እኔ አንድ የተወሰነ ወራት ነበርኩ። ዘበኛ ቆሞ በሩ ላይ ነጋዴዎች ከሰኞ ገባ ከይት ነጋዴዎች ተጠርተው ሀፍታም ማርቸሊስ ያላቸው ቲዮታ ክፍት መኪና ያላቸው ሰዎች መጥተው ሱፋቸውን ለብሰው ደረታቸውን ገልብጠው ገብተው ያንን ቅልጥም ሲተራመሱ ታያቸዋል። ምስኪኖች በሩ ላይ ቆመው በዘበኛ ቆሞ አግዷቸዋል። በኋላ እድለኛ ከሆኑ ትራፊ ነው የሚሰጣቸው። ውጭ ሰዎች የበሉት ነው የተረፈው። ስንት ዲሆች ወላሂ ስጋ አቅምተው ማውቁ ብርድ አስፋልት ላይ ዳርቻ የሚተኙ ምስኪኖች እያሉ ነጋዴዎች ከይትም ተጠራርተው ሱፋቸውን መኪናቸውን ሄደ በሩ ላይ አቆመው ገብተው ሲበሉ ቅልጥሙን ሲተራመሱበት ታያለሁ። ምስኪኖቹ ግን በሩ ላይ ዘበኛ አግዷቸዋል። እና ወላሂ ይሄን በአንቱ ብትመክሯቸውና እንደ ወላሂ ይሄን ነገር እንደምናስተካክል ይሻላል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። اخي نور حسن طرو طياقه نو اهون بزي عمت ببالتوك امايه يالو بزي عمت سلا تكافلك ببالتوك نو انجي اني بزي بالفوت 5 6 7 عمتات بزو غزي نو هي نغلسكوت نجر جن اهون استي لمچرشانا ليهت بالي ليهت بالي سلت لاسرجاچو ناي شي يونس ስታንዳርድ ስጠኝ ካለ ዩኑስ አንዳንድ ስጠኝ ካለ ዩኑስ አለ። ኦኬ ሰላማት አንዳንድ ስጠኝ ሰላማት። ኦኬ አሉ። አቡ ፈውዛን አንዳንድ ስጠኝ ካለ። እሺ ከሶስቱም ጋር ነው መከራከረው አሁን እኔ በፊቴ ስላሉ ማለት ነው። አንደኛ ሁለተኛ ሶስተኛ እኔ አሁን ከሶስቱ ጋር እንደጋገርና እናንተ ሁላችሁም ስሙት ነገሩ። ዩኑስ ሰላማት አቡ ፈውዛን ሰላት መስገድ አጅር አለው። እሺ እንዲያውም ፈርድ ነው። ኦኬ ሰላት አዝሁር አራት ረክዓ ነው። እኔ ቁዋ አለኝ ጊዜም አለኝ ምን አለበት አምስት ባደርገው አምስት ረክዓ በሰግድ ምን አለበት ብል ትቀበሉኛላችሁ? እኔ ጊዜ አለኝ። እሺ አትቀበሉ። በጣም እናንተ ብትቀበሉ ሸርዑ ማይቀበሉ። እሺ ሐጅ በዙል ሐጅ ነው የሚሆነው። يا اخي ذو الحج كو بسعودي عربيا بتام قاطلو نو بتام انتنو نا لمن بمحرم ان نرغوم بل الله يقبلوا اي يقبلوا من لما لهت نفلكوت وندموچ اني اهون لطيقاچو يمفلغو سوستاچوم انت وندمه ويم اباته سيموت هولت بغ تاردنا ويم እንትኑ ሶስት በግ ታርድና ምግብ ታመጣለህ። ብዙ ሰዎች ለታዕዚያ ይመጡ ይበላሉ። ምን እንበለው? ይሄ ግብዣ እንበለው? ሰው የሞተ ግብዣ ይሆናል ወይ? ሰው ከመተብህ እኛ ምን እናቀው? ግብዣ በሰርግ ልጅ ካመጣ ቤት ከሰራ እንግዳ ከመጣብህ ሰው ከጋበዝክ የደስታ ግብዣ ይባላል። እሺ ይሄን ግብዣ እንበለው ወንድም? አሁን እኔ በዲን አይደለም መከራከራችሁ፣ በሎጂክ በጭንቅላታችሁ ግብዣ ለማለት ይቻላል? አይባ አይቻልም። በሐዘን ቤት ግብዣ አለ እንዴ? እሺ ግብዣ እንግዲህ አይደለም። ኦኬ ይሄን ሰርዘነዋል። ኦኬ ሰደቃ እንበለው? ሰደቃም አይደለም። انما الصدقات للفقراء والمساكين سلاله ببل برابو هود يغبا بللو انتن سو يدرس نو يالو الله سبحانه وتعالى صدقه نبلو ازي يالنا 100% اند صدقه نقبلو. اشي صدقه قال هوني غبجا قال هوني من نبلو طياقهو لسوست نو. اشي من نبلو وندموچ ዘካት ሰደቃም አይደለም ግብዣም አይደለም የሰርግ ሴሌብሬሽንም አይደለም የአመታው በዓልም አይደለም ምን እንበለው? መልሱ ልኝ ምን እንበለው ማይክ እንፈልግ ማይክ ወሰድ ማይክ ወስዳል ሆይ ምን ማይክ ወሰድና ምን እንበለው እንግዲህ መልስ አላችሁ ወንድሞች የላችሁ እኔም የለኝም ተስሪፍ ሰላማት ተስሪፍ አለ ዩኑስ ምን ትላለ ሰደቃ ካልሆነ ግብዣ ካልሆነ ስለርበሽን ካልሆነ ያመት በአል ካልሆነ ምን ካልሆነ ምን እንበለው ስምን እንስጠው ይኸውላችሁ ሁላችን ዝም ማለን ቢድዓ እንበለው እሱማ ይመጣል ራሱ ይመጣል እሱ እኛ አይደለም የምናመጣው ግብዣ ካልሆነ ያኒ እንትኑ እንት የሰርግ ካልሆነ ሰደቃ ካልሆነ ተብዚር ነው ልክ ነው እና ሌላ ስም የለውም ቢድዓ ተብዚር ነው ምንለው ሌላ ስም ምንም ነገር ልንሰጠው አንችልም ልብ በሉ ወንድሞች እኔ አሁን በዲን ሳይሆን በአምሮ ነው መከራከራቸው ያለሁት አላህ ነፍገዋል ሰደቃው ለፍቁራ ካልሆነ በስተቀር እኔ አልቀበልም ብለዋል ግብዣም እኛ ራሳችን ነፍገነዋል ግብዣም አይደለም ብለናል ምን ሊሆን እሺ እንግዲህ አሁን ከተስማማን በዚህ والله اقول لكم عند سو موتو ሁለት በጋርደ በየአይነቱ ምግብ በየአይነቱ ሻሂ በየአይነቱ መረቅ የምታበላው ለሶስት ቀን አላህ ስብስብ አድርጎ ፊትህ ላይ ነው የሚጥለው ይሄን ወዳችሁ ወይም ሳትወዱም ተቀበሉት ምክንያቱም ቦታ አጣንለት ወንድሞች ቦታ አጣንለት ግብዣ ብንለው ካካካካ ብለን ነው የምንስቀው በሞተ ሰው ግብዣ ይሆናል ሰደቃ ሳንለው አላህ ሱብሃነሁ ወተዓላ እየሳቀብን ነው ሰደቃ አይደለም አለኝ ስለዚህ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም من عمل عملا ليس عليه امرنا فهو رد እኛ ያላልንበት ያላዘዝነው ያላደረግነው ወይም ደግሞ እኛ ያኒ እኔና ሰሃባ የኔ ሰሃባ ያላደረጉት ያላሰቡት ያልደነገጉት ወይም ደግሞ ያኒ ያላሉት ነገር ነቢያችን ሰለላም فهو رد يعني ايش رد አሁን ያልኩት ነው በፊት ላይ ጣላል ይመለሳል አጅር የለው طيب ምን እንበለው እኔ ምለው ነገራችሁ እኔ ሌላ ስም አለኝ የማወጣለ እንዳይሉኝ እሱ ነው ዋናው እንትኑ እንዴት ወንድሙ ሞቶ ሰደቃ ሳያደርግበት እንዴት አባቱ ሞቶ አንድ ነገር ሳያደርግ እንዴት እናቱ ሞታ ትንሽ እንኳን አንድ በግ እንኳን 10 ኪሎ እንትኑ ማላመጣም ሰው አላበላም እንዳይሉኝ ትክክለኛው መልሱ ይህ ነው ወንድሞች ይሄ ደግሞ እንዳይሉኝ የሚለው ደግሞ ከጀሃነም ቅርብ ያደርጋል ከጀና ያስርቃል ሐቂቀተን እና እንተው ወንድሞች እንተው አሁን ወንድማቹ ኑር ሁሴን ያለው 1000 ዶላር 2000 ዶላር የምትከስርበት ለምን አላህ የማይቀበለው ከሆነ ይሄን ካልኩ ይበቃኛል ኢንሻአላህ ማይክፍሪ جزاكم الله خير الله يحفظك اني مجرش عليه ملسوس ያጨናንቀኝ እንዳይሉኝ የሚባለው በዚህ ተስማማሁኝ አላህ ይጠብቀን እኔ ግን አመለው ብዙ ጊዜ ያው ራሳችንን መናደርገው ወይ ደሞ እንዳይሉኝ ብለን መናገር ትንሽ ብዙ ጊዜ ሰደቃ ሲደረግ ቀደም ኡስታዝ ኑር ሁሴንም እንዳሉት ልክ ነው ልክ ሰደቃው ልክ ማድረግ ስናስብ አገር ላይ የሚታየው ነገር እንደውም ቀድሞ ከሰደቃው በፊት ዘበኞችን ማዘጋጀት ነው የሰፈር ጎረምሳዎች እነም ሰደቃ ለልፉቀራ ተብሎ ይያለ ቀድመን እናዘጋጀው ለምሳሌ ነገ ሰደቃ ልናደርግ ከታሰበ ቀድሞ የሰፈር ጎረምሳና ተላልክ ሰው ተቀጥሮላቸው እንደውም አንድ ጀሽ ሰይድ አዋላይ ነው ይነገር እንደውም የሰማሁት ጭራሽ ለነሱ ተብሎ ሰደቃው ይያለ ዘበኛ ተቀጥሮላቸው እሚደበድባቸው ይዘጋጅላቸዋል ማለት ነው ከሰደቃው በፊት እነሱ ያ ሁሉ ሰው እየገባ እየበላ እነሱ በዱላ አንተ ጥገናቲዝም ጠብቅ አርፈ እየተባለ እንደውም ሰደቃው የነሱ ሐቃቸው እየተቀሙ ሌላው በልቶ ይወጣል። ያንንም ከተረፈ ከትርፍራፊው ለነሱ ይሆናል ነው። አሁን እዚህ ጋር ሰደቃ የምናደርገው አደራረግ ምን ያህል እንግዲህ አላህ ስብሓነ ወተዓላ የማይቀበለውን ነገር እያደረግን ከሆነ የእኛ መልፋቱ፣ ቤተሰብ ማድከሙ ያው እንዳይሉኝ የሚለው ነገር ውስጥ ተካተተ ማለት ነው። ይሄ ለነሱ ለሟቹም አልደረሰለትም። የተደሰተው ሌላው ቤተሰብ ነው። ግብዣ እንዳይባልም እነዛ ሰዎች ግብዣ ተብሎ አይደለም የመጡት። አንተን ከሌ ግብዣ ጠርቶኛል ብሎ አያሞግስህም፣ አያመሰግንህም። ለምን እንደ ማንኛውም ሰደቃ ተጠርቼ ነው ብሎ ነው መቶ ያ ሰው የሚበላው። ሌላ ቀንም ትናንትና ትጋብዞኛልና ቤቴ አርጄ ልጥረው አይልህም። ለምን ለሟች ሰደቃ ነው የጠራኸኝ ሰውዬ። ከዛም ሰውዬ ጥቅም አላገኘህም፣ ከሚስኪኖችም ያገኘው ጥቅም የለም። ስለዚህ ከሁሉም ውጭ ነው ነው የምለው። ጭራሽ እንደውም በገዛ ሰደቃቸው ለሚስኪኖቹ ዱላ ቀምሰው ተጠርተው መገረፍ ማለት ነው። ይህን እንግዲህ አላህ ሁላችንም ልብ ብለን ማስተካከል የሚገባን ነው። በጣም አሳሳቢ የሆነ ነገር ነው። እንደ እኔ እንደውም አንድ ሲሞት ሰደቃ ይጠብቃል ነው የምለው። ለምሳሌ ሰደቃ ማውጣት ካለብኝ ለምን በቁሜ አላወጣም የሚለውን ነገር ነው መሄድ ያለብን። አላህ ስብሓን አንድ ነገር አንድ የሚሰድቀው ተንከባክቦ አሳድጎ ነገ ሐሰናታችንን ትልቅ አድርጎ የሚጠብቅን ከሆነ ሳንንቀው ለቤተሰቦችም አላህ ያብቃቃል። ለምን አሁን ዱዓ ሲደረግ አላሁመ ግፊር ጀሚዕል አምዋት ልሙስሊሚን ብለን በምናደርግበት ሰዓት በየሁሉ ሙስሊም አጅር እንደሚሰጠው ሁሉ ለቆመውም ለሞተውም አጅር የሚያስገኝ ከሆነ ጠቅላላ ያለው ሙስሊምና የሞተውን አጅር የሚሰጥ ከሆነ ይህን ሰደቃ ለመላው ቤተሰቤ ወይ ለኡመቱ ለሙስሊም ሁሉ ብዬ ባደርገው አላህ ቻይ ነው። ካዝናውንም ቢያወጣውም የማያልቅበት ነው። ካዝናውም ደግሞ የማይጎል ነው። ከዚህ በፊት ሐዲስ አልቁዱስ ላይ ኡስታዝ እንደተናገሩት ማለት ነው። ስለዚህ ቀድመን ይህን ነገር እጃችንን ዘርግተን ለምንድን ነው ሰው ያወጣልናል ብለን ወይ ቤተሰብ ያወጣልናል ብለን ከምንጠብቅ፣ አንዳንድ ጊዜም እኮ አለ እኮ ሙሉ ፋሚሊው በአንድ ጊዜ የሚያልቅበት ነገር አለ። ያንተን ሰደቃ የኔን ሰደቃ ማን ሊያወጣልኝ ነው ብለንም ማሰብ አለብን። እዚህ ቦታ ላይ ሰደቀተል ጃሪያ በላጭ ከሆነ ያንንም ማድረግም ጥሩ ነው። መስጊድ ላይ አንዳንድ ነገሮች ላይ እያንዳንዷን ብር አትናቋት። ለምን ለምሳሌ አሁን 100 ሺህ ብር ያለው ሰው 100 ብር ቢሰድቅና ወይ ደግሞ 1 ሺህ ብር ቢሰድቅ ወይ ደግሞ 100 ብር ያለው ሰው ደግሞ 10 ብር ቢሰድቅ፣ 100 ብር ላለው ሰውዬ ምናልባት እጁ ላይ ያለ ነገር ነው ብዬ ነው የማስበው። ስለዚህ እያንዳንዷ ነገር ላይ መዘርጋቱ ቀድሞ ለራስን አጅርን በሰደቃ መልክ ማብዛቱ ሰውየው እስከሚሞት ባይጠበቅ ጥሩ ነው። ይህን የተከተሉ ሀዲስ ያው እስታዝ ራሳቸው ሊያብራሩት ይችላሉ። ሁለተኛ ነገር ደግሞ ኡምራን በተመለከተ እህቶቻችን ራሳቸውን አጨናንቀው እንደዚህ አላህ በከለከለበት መንገድ ሂደው ኡምራው ትክክል ነው ተብሎ እያለ ግን ስትሄድም ስትመለስም ወንጀል ትወስዳለች ከተባለ እኔ በአንዳንድ ጊዜ እሱ ወንድንም ያካትታል ብዬም አስባለሁ። እንዴት ነው ወንድንም ያካትታል የምለው? ለምሳሌ ሴቷም ሆነች ወንድም ሆነ አንድ ሰው ኡምራን መሄድ ካልቻለ ወይ ሀጅ መሄድ ካልቻለ በስራም በአንዳንድ ነገርም በገንዘብ እጥረትም ብዙ ጊዜ እንደሰማ ነው ሰላተል ፈጅርን ሰግዶ ከቦታው ላይ እዛ ቁጭ ብሎ አላህን እየዘከረ በቁርአንም በዚክርም ፀሐይ እስከምትወጣ ድረስ ፀሐይ ከወጣች በኋላ ቢያንስ ከኩፋሮችና ከአይሁዶች ሰላት ጋር እንዳይገናኝ 15 ደቂቃም 20 ደቂቃም ተአክሮ 2 ረካ ሰግዶ የወጣ ሰው ሐጅና ዑምራ ይጻፍለታል የሚል የረሱል ሐዲስ አለ መሰለኝ፣ ባልሳሳት ይህን ሰምቻለሁ። ለምን ሰው በዚህ መልኩ አያጠቃልለውም ብዬ አስባለሁ። በሌላ መልኩ ደግሞ ያው ባለፈው በዚክር ደርስ ላይ እንደተናገሩት ኡስታዝ ሱብሓነላሁ ቢሐምዲ ዓደደ ኸልቂ ወሪድዋ ነፍሲ ወዚነተ ዓርሺ ወሚዳደ ከሊማት የሚባለው ዚክር ጠቅላላ የአላህ መክሉቁን በምድር ላይ ያለውን ይህን ብዬ ሳልጠቅስ ከሰማይ ላይ ያሉትን መክሉቃቶች መለይካዎችንም ማለት ነው በዛ መልክ አጅር የሚሰጥ ከሆነ ለምን በአቋራጩ መልክ ኡምራ ሂጄ በማንካ አጅር አግኝቼ በአካፋ ወንጀል ከማፈስ ይሄ አይሻልም እንዴ የሚለው ነገር ትንሽ የሚሻል ይመስለኛል ባለ። ስለዚህ ለሌላው ደግሞ ያው አጅርን በተመለከተ በሰደቃ ያለን አመለካከት እያንዳንዳችን ምናልባት ብዙ ጊዜ ቤተሰብ የእናት ወይ አባት የሞተበት ሊኖር ይችላል ወይ ወንድም ለሞተበት ይችላል። ቢያንስ ሌላው ቢቀር እንኳን እንደው አንድ ስጁድ ላይ ከአምስት አውቃት ሰላት መካከል ብታስታውሷቸውና ዱአ ብታደርጉላቸው ያ ስድስት ወር ወይ አመት ጠብቀን የምናደርገው ሰደቃ ከዛ ይበልጣል ብዬ እኔ በአንዳንድ መልኩም አስባለሁ። ለምን አንዳንድ ሰው እናቱ ወይ አባቱ ለፍቶት እያሳደጎት እያለ ቢያንስ በአምስት አውቃት ሰላት መካከል አንዷን ወቅት እንኳን ራሱ አስታውሶ ዱአ ማናደርግ ስንቶቻችንን ያለ ነው ከራሴ ጨምሮ ማለት ነው። እንግዲህ አላህ ሁላችንም ወደ ትክክለኛው መንገድ ይምራን እላለሁኝ። በሌላው ጥያቄ መካተት የምፈልገው ትንሽ ግር የሚል ነገር አለ። ስምን በተመለከተ የአንድ ሰው የአባት በአባቱ ስም እስታዘንት እንዳሉት መሐመድ ይቻላል እንዴ ለተባለው ነገር ያው ይቻላል ብለው ነው እንትን ያሉት። ገዛ ወንድሜ ያው ትልቅ ከሆንኩ በኋላ ያወቅኩት የኔም ስም የሱም ስም አንድ አይነት ሆኖ ነው እስካሁን ድረስ ያለ ነው። ሁለታችንም ስማችንም አንድ አይነት ነው። እንደውም ቅርብ ጊዜ ኢትዮጵያ ኢየሱስ ጋር በተገናኙበት ሰዓት ያው እናቴ በምትጣራበት ሰዓት ግር እያላት ትንሹ ትልቁ ማለት ጀምራለች። ይህስ እንዴት ይመለከታል? ክልክልስ ከሆነ ማንኛችንን መቀየር ያለብን? በሁለታችን መካከል ምናልባት የሁለት ዓመትና የሶስት ዓመት ልዩነት ነው ያለው። እኔ ትልቅ ነኝ ማለት ነው። ጀዛኩሙላህ ኸይር። እንሻላ ዒልም ናፊዕ ለሁላችንም አይክፍሪኝ። አው ዩኑስ ጥሩ ኮመንት ነው ሐቂቀተን። ሐጅ አለመሐረም ከማድረግ አንድ ሰደቃ ብለህ ሰደቃ ያልሆነ ለመዋቹ ማረድ ሁለቱም የጠቀሰው ከነዚህ ሌላ ብዙ ብዙ አጅር የምናገኝለት ብዙ አለ እና አሁን ያመጣው ለምሳሌ ሱብሃንአላሁ ቢሐምዲሂ ዐደደ ኸልቂሂ ወሪዳ ነፍሲ ወዚነተ ዐርሺሂ ወሚዳደ ከሊማቲሂ ነቢያችን ሰለላሁ ዐለይሂ ወሰለም መስጊድ ሄደው ፈጅር ሰግደው አድሁሃ ሰግደው መጥተው ሚስታቸው አፍ እንትኑ አሸዋ ሰብስባ ልክ እንደ ተራራ አሸዋ ሰብስባ ሰደቀ እንትኑ ስታረግ ያኒ ተስቢህ ስታረግ መጡና ምን አልዋት እኔ እኮ ካንቺ በኋላ ያደረኩት ካንቺ ይበልጣል አልዋት። ምንድን ነው ተመልከቱ እንግዲህ ሱብሃንአላህ ወቢሐምዲ ዐደደ ኸልቂሂ ወሪዳ ነፍሲሂ ወዚነተ ዐርሺሂ ወሚዳደ ከሊማቲ እንዲህ ምን አይነት ቁጥር ስፍር የሌለው እኮ ነው ይሄ ነገር እና መተክ እንትን አለው በቦታው የሚተካው ነገር ብዙ ነገር አለ። እንዲያውም አሁን ይህ ሩድ አርደህ ምናምን ምግብ አርገህ ወላሂ ለመዋቹ አይደርስም፣ ለመዋቹ ቅንጣት አትደርስም። ጠይብ ይህን አርዶ ያደረገስ ምንም ሐሰናት የለውም፣ ያደረገው ሐሰናት የለውም፣ መዋቹም ሐሰናት የለውም። በቃ እንዳይሉኝ ብሎ ታረደኝ። አላኩል ሐል ቢቀር ጥሩ ነው። አትክሰር አጅርም አትክሰር ገንዘብም አትክሰር። ግን እኔ አንድ ጥያቄ አለኝ እዚህ ላይ ሰምታችሁ ታውቃላችሁ ወይ? በአላህ ነው የምጠይቃችሁ። አንድ ባልና ሚስት ነበሩ፣ አራት ልጆች። ባልየው ሞተ። ሰምታችሁ ታውቃላችሁ? ከአንድ ቀን በኋላ ቤተሰብ፣ ጓደኞች፣ ጎረቤቶች ሁሉ ተሰብስቦ እባካችሁ ይህች ልጅ ባልዋ የሞተባት አራት አምስት ልጆች ትቶ ነው የሄደ የቲሞች ናቸው። እህቴ አብሽሪ፣ ባልሽ ሙተዋል? አዎ። ሁላችን የልጅሽ አባቶች ነን። ምን ነው የሚያስፈልግሽ? ክራይ ቤት ካሽ አዋጥታችሁ፣ ሌላ እዳለው ካሽ አዋጥታችሁ፣ እንደገና ልጆቹ ህፃኖቹ ራሳቸው እንደ በስበስ ራሳቸው ያን ጠጉራቸው የራስ ጠጉራቸው እንደ በስበስ እንደዚህ እያሻችሁ እንደዚህ ነቢያችን ሰለላም የየቲም ራስ እንደዚህ አድርጎ በእጁ እንደዚህ ድበስበስ ካደረገው የጸጉሩን ያህል አጅር አለው ተባለ። ይህስ የት ይጥፋ? እና ሰደቃ ብለህ ዝም ብለህ ግብዣ የአንድ ሺህ ዶላር ምናምን ከማጥፋት ልጆቹ ምን ፊታቸው ምንድን ነው የሚጠብቃቸው? እህታችን አለባል የቀረችው የቲሞችን ማሳደግ ምንድነው ድርሽዋ? ይሄን የሚነጋገሩ ሰዎች ስንት ሰምታችኋል? እኔ ሰምቻ አላቅም። ወዲያውኑ ከሞተ በኋላ ለማግስቱ ስብስብ ብለው በቃ ክራይ ቤት ካለ ይከፍሉታል፣ አንድ ነገር ካለ እንትን ያደርጋሉ። ይሄን የሚያደርግ ሰው የለ። ይሄ ነበር እንግዲህ ጀና የሚያስገባ ነገር። አላኩል ሐል ዩኑስ የጠየቀኝ ጥያቄ አለ። የመጨረሻው ጥያቄ የጠየቀኝ እስቲ አስታውሰኝ ምን ነበር? ስናገር አጠፋሁት። አስፈላጊ ጥያቄ ነው የጠየቀኝ። እስቲ አው ስም ነው፣ በቃ ስም ነው። እንግዲህ አባት ሙሐመድ ከሆነ ልጁን ሙሐመድ መሰየም ይበቃል ብናለ፣ አሁን ወንድማችን ደግሞ ልክ እሱ ዩኑስ ከሆነ ሌላ ወንድሙ ደግሞ ዩኑስ ይሆናል። ሁለት ወንድማማቾች አንድ ስማቸው ይበቃል። ይሄም ሰይድና ዑመር ሶስት ልጆች ነበሩት፣ ሙሐመድ አልአስገር፣ ሙሐመድ አልአውሰጥ፣ ሙሐመድ አልአክበር። ሰይድና አሊ እንደዚህ ነበራቸው። ሌሎች ሰሓቦችም እንደዚህ ሰዓድ ብን አቢ ወቃስ ልጆች ነበሩት። እንደዚህ እንደዚህ እንደዚህ በቃ አልአውሰጥ፣ አልአስገር፣ አልአክበር እያሉ ይሰሟቸው ነበር። አሁን ሰይድና አሊ ዑመርን በጣም በጣም ስለሚወዱት አቡበከርን ይወዱት ስለነበር በዑመር ሁለት ሶስት ልጆች ነው የሰየሙት። ዑመር አልአውሰጥ፣ ዑመር አልአስገር፣ ዑመር አልአክበር ይላሉ። አሁን ደግሞ ሺዓ ይመጡና አላህ ይልዓን አቡበከር ይላሉ። አላህ ይልዓን አቡበከር። አሊ ደግሞ ኢላህ ነው፣ አሊ ደግሞ ወልዩላህ ነው። እንግዲህ እናንተ እንደዚህ ትላላችሁ፣ ወልዩላህ የምትሉት አሊ ግን ዑመርን ከመውደድ የተነሳ በዑመር ስም ሶስት ልጆች ነው የሰየመ። ስለዚህ ይቻላል ወንድሜ፣ ሁለት ስም ቢሆን ምንም አይደለም፣ በሸርዓችን ይቻላል ኢንሻአላህ። ማይክፍሪ ትሪ ባለበት እና ምንድነው የትራይ ወይም የመጨረሻ ስም ይመስላቸው ነበር ይሄ አሽር የሚለው። ግን አባቱ 10 ወንዶችን ወልዶ ሙሐመድ አልአወል አልሳኒ አልሳሊስ እያለ ለሁሉም ስለለያቸው ነው። እና በተለይ ሙሐመድ የሚለው ከነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስም ወስደው በጣም ብዙ ኮመን ነው። ወደ የሰደቃ ላይ ወይም ለሞተ ሰው የምናደርገው ሰደቃ፣ ኡስታዝ ለሞቱ ማለት አንድ ቤተሰብ ከሞተብን መደረግ አለበት ወይም ደግሞ ምንድን ነው ለታዕዚያ ለሚመጡ ሰዎች ለለቅሶ ለሚመጡ ሰዎች ቤተሰቦቹ ማለት ለህዝቦቹ ምናልባት ገብተው ዝም ብለው ከሚወጡ እንደ ተምር፣ ውሃ እና ሻሂ ምናምን ቢቀርቡ እንዴት ነው? ይሄን የሚቻል ከሆነ ስለዚህ ሰደቃ የሚከለከለው ያለ በብዛቱ ነው የሚከለከል ያለ ለማለት አያስመስልም ወይ የሚል ጥያቄ ነው። ይሄን ጥያቄ የመጣ እንዴት ነው? እኔ ባደኩበት በተለይ ጎረቤታችን የሆኑ አረብ ከሙስሊም በጣም እንትን የሆኑ ስለነበሩ ሁሌ የሆነ ነገር ተአዚያ ወይም እንትን በሚኖራቸው ጊዜ በቃ እዛ ቤት የሚቀረበው ውሃ፣ ተምርና ሻሂ ወይም ሻሂ ለማይጠጡ ሰዎች ደግሞ ለበን ነበረ፣ ይሄ ወተት እና በቃ ሰው ገብቶ ትንሽ እሱን ቀምሶ አንድ ተምር ወይም ብዙ ጊዜ ተምር ብቻ ነው ብዙ የሚወሰው ሰው ተምሩና ወይም ውሃ ይዞ እንትን ያደርጋል። እና እንደዛ እንዴት ነው? ስለዚህ እንደዚህ ይቻላል ስል ምን ጠየቀኝ አንድ። ስለዚህ እንደዛ የምትል ከሆነ የሚቻል ከሆነ በብዛቱ ነው የተከለከል ነው ማለት ነው እንጂ ሰደቃ ማድረጉ አይደለም የሚል ጥያቄ ነው የመጣ። ሁለተኛ ስለ ደፍን ቅድም በተናገሩት ኡስታዝ አልሙርተድ በሙስሊሞችን መቃብር አይቀበርም ብለናል። ኦኬ ማይክ ፍሪ ኡስታዝ።